وصحبه أجمعين. أما بعد، فالسلام عليكم ورحمة الله وبركاته. وندموشنا هتوش نيكو متو يدرسو مالتي ماتماتيكا لينو ياسباتشو تندي يعني عندكو قد دليا يقبان مالتنو شيخو. لا اندزي مالتي هادلموكو ني مالتي يعني بكومن سنس ماوك نبرباتشو يعني بني درس اندزي هال تلمدم اهون لك اربع مسلكي قال لفه እንደዚህ አልነበረምና ቀጣ አይነስ ገባ ቀጣ ብዙ ሰው ይገባና 150 ምናም ይدرس ነበር በተለይ በዳሩ ቢላል ቀጣ 250 ይገባል እና ይሄ ነገር ትንሽ ፈዘዝ ያለ መሰለኝና ትንሽ ሰው ይጨምር ማለት ነው እንጂ ኤግዛክትሊ 100 ቢዬ ያኒ እንትን ማለት አይደለም ስለዚህ የድሮ አክቲቪቲ መልሱት ባካችሁ እኔ አሁን ለምን መሰላችሁ መቶ ይدرسና ከመቶ በታች ትንሽ درسው ባይጀመር ጥሩ ነው ያልኩት ምንድነው ያኒ درسው በጣም እንትን ነው ያኒ ጠቃሚ درس ስለሆነ 150 ሰው ሲሰማው ያስተፊዳል ማለት ነው እንጂ እኔ የነ ንግግር እንዲሰሙ ፈልጌ አይደለም ላኪን ለምሳሌ አሁን ዛሬ 10 ደቂቃ 15 ደቂቃ 20 ደቂቃ ካለፈ ያኒ ዘግይቶ የመጡ ብዙ ነገር ያልፈላችኋል ደሞ ተከታትሎ ስለሚሄድ ቶፒኩ በደንብ ሊገባቸው ስለማይችል ነው እንደዚህ ስለዚህ ወንድሞች እህቶች ያኒ እኔ ልክ ወነቴ ነው 9 ክሎክ ከተባለ ሁሉ ጊዜ 9 ክሎክ ኤግዛክትሊ እኔ ማይክሮፎን ፊት ነው ያለው ሁሉ ጊዜ በዳሩ ቢላል ይሁን በበድሪ ይሁን ኤግዛክትሊ እንዲያውም አንዳንድ ጊዜ አስቀድሜ መምጣት ያሳፍረኛል ዘግቼ መምጣትም ያሳፍረኛል ግን እኔ ነምበሩን ነው ማየው ለምሳሌ 150 ሚደርስ ከሆነ 250 ሚደርስ ከሆነ ቶሎ ይدرس ምክንያቱም درسው ከተጨረሰ ከደረሱ አይጠቀሙም ማለት ነው እንጂ እኔማ አምስት ሰው ቢኖሩ ትምርት ሰጥቼ ወጣለሁ ግድ የለኝም እኔ والله ምንም አይደለም ግን ለተጠቃሚዎቹ ግን ቶሎ መጥተው درسው ቢወስዱ ይሻላል ማለት ነው ኢንሻአላህ ኢደን አሁን درسው ልጀምር ነው ኢንሻአላህ ተከታተሉኝ ዛሬ ቀዳሜ ነው በበድር ሩም የሚሰጠው የፍቅህ درس ነው እንደተለመደው ቀጣ ከቆም ነው ምን ቀጥለው ግን እንደምታውቁት ፍቅህ العبادات የሚባለው የሼክ ሐሰን አዩብ መጽሐፍ ተጨርሷል ስለ ሰላት ስለ ዘካት እና ስለ ሲያም ነበር በሙሉ ለኛ የሚጠቅም ሁሉ ተጨርሷል አሁን ሌላ አዲስ መጽሐፍ እየመረጥኩላችሁ ነው ግን ለዚህ ለሁለት ሳምንት ዛሬና ለመጣው ሳምንት ፊኩ ይቀጥላል መጽሐፉ አንድ ስድስት መጽሐፎች አሉ ከነሱ ለእናንተ የሚሆን ብዬ ያጠናሁት ነው ምክንያቱም አንድ ጊዜ ከጀመርኩት 2-3 አመት ሊሄድ ይችላል እና እሱ እስከሚመረጥ ድረስ ግን ከፍቅህ አንወጣም ቀዳሜ ዛሬ ይዤው የቀረብኩ ቶፒክ ፍቅህ ነው ምን ይላል قواعد الفقهيه ይላል በፍቅህ ርዕሰ ቀለም የሆኑ ምሰሶዎች አሉ ደሞ አንድ ነገር አለ ፍቅህ ሲባል ብዙ ሰዎች ፍቅህ ሲባል ስለ ሰላትና ስለ ዘካት ስለ ሲያም ምናምን ይመስላቸዋል ላ ወቆት ፍቅህ ማለት ጠቅላላ ስለ ዲኑ ህግና ደንብ ፍቅህ ይባላል ማንኛውም ነገር ይሄን ሐላል ነው ይሄን حرام ነው افعل كذا لا تفعل كذا ይህ ነገር يجوز ما يجوز ይህ ዋጅብ ነው ይህ ሱና ነው ይህ حرام ነው ይህ መክሩህ ነው የሚባለው ጠቅላላ በዲናችን ፍቅህ ይባላል وخاصة في العبادات وفي المعاملات ጠቅላላ ለአላህ የምናደርገው عبادات በፍቅህ የተመረኮሰ ነውና ፍቅህ ሲባል ከጭንቅላታችሁ አሁን አውጡት የሰላትና የዘካትና የሲያም ብቻ አይደለም ፍቅህ ولذلك من ما رتاچو نو نبياچ ساسلم من يريد الله به خيرا يفقهه في الدين مالت سلا سلا سلا زكاة يستمر المالت هذا اللم يعلمه أمور الدين كلها مالتنا من يريد الله به خيرا يفقهه في الدين يعني يعلمه أمور دينه كلها من أولها إلى آخرها الله ودده سو يودد اللت سو سلا دينو بدن بيستمر المالتنا أهون قده استيل جمرنا يزاري درساتشن رأسك ألم يهونو مساسوش هونو فيقه يفيقه نقر ألو عندان نقر سلن السن مارالن ياو فيقه نو كفيقه الوطانم انديوم مساسوش هون يفيقه نقروش نو من مارو زاري إشي عندن يو من إلال در اندين جا يزاري تمرت يمي قبات شو بدن بتماري وش يتبالو راتشو تماري وش سمي وش سيهون تماري وش بدن بتماري وش هونو يزاري درسي قبات شوال مكنياتوم لتماري وش ميسات درس نوزاري شي من إلال عندن يو درء المفاسد أولى من جلب المصالح إلال ይህ ጻፉት የምትጽፉት ሁላችሁ በደፍተራችሁ ላይ አስቀምጡት እኔ በዝርዝር እናገራለሁ ስለዚህ درءل مفاسد هذه قاعده هذه هي مسسنه تلك حق نو يعني ብዙ በዲናችን የምንሰራበት አንድ تلك ገጽታ የሆነው በቃ አንድ يعني حق نو مسسنه ان شاء الله ደግሞ አለው درءل مفاسد أولى من جلب المصالح خلال درء مالت مكلكل مالت نو فساد مسوجد ود فساد على مهد درء بلال درء يعني درء مالت فساد مسوجد مالت نو باتشرو درء المفاسد مالت فساد مسوجد شر مسوجد مدفو نقر ما سوقد الله الله نمياس قد أنا قر الله يال حلال يالا لونا يالفكدو ما سوقد مالت درء المفاسد بالان وجلب المصالح مالت تكمي اللو تكمي اللو مسرات سلزي الله نمياس قد ما سوقد الشلال تكمي اللو كمسرات يلال ينو هقو يميلو الله يميت ألاونا الله هم يودو هلت نقر يكسط على لبانتي أهون أنت من ترقال له كهلت ماسك أدمه الله هن يمياس قد أنقر ماسوه قد ألبه يا الله هم يودونا لان تتك أمي ألو نقر هلت نيا درجة اندسات ويسفل ليه قنو جميع العلماء يتسمى مبت نقرو الشي أهون ودزرزر قبال لهون دي قبات شمالتينو مثلا إذا اجتمع في أمر من الأمور مصلحة ومفسدة أنت عند نقر لما ركس تفلق عبادة يهون ويم عند يهون نقر يمتادر قو نقر تكمال لو قدات اللو كنقهونو تكمال لو قدات اللو أهون يهن سراك سرهو تكمي ستهال جن بزو قدات دموالو اهون هقو من الال قداتون ما سوقد نو بكدمي عمي متعو تكمون كماغنيت اهون اسقلت انو اندموش اهون يتقلت اي هدنو ادلم اشي لمسالي وكانت المفسدة غالبة فإنه يجب تقديم الأمر الذي به تدفع المفاسد لمسالي تكمو قداتو بزونو اهون لما رقي فلقو انتي قداتو بزونو تكم مالو كانت انت من دنو مترقو كقداتو مراك اللبه تكمو يقربه يهنو قدي مساسو يقول سبحانه وتعالى مثالي ستو علماء شمنالو يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس وإثمهما أكبر من نفعهما يهند مثال ستوت علماء سلا متأت سلا الكول متأتنا سلا قمار ይጠይቁሃል። ስለዚህ ምን በላቸው? አው ቁማር እየተጫወታችሁ እኮ ትደሰታላችሁ፣ ኸመርም እየጠጣችሁም ትስቃላችሁ፣ ትደሰታላችሁ። ይህ ነው ጥቅሙ፣ ሌላ ጥቅም የለው። ጉዳቱ ግን በጣም ብዙ ነው። ስለዚህ አለ አላህ ተዓላ በየነ ፊል አያ አነ ፊል ኸምሪ ወልመይስር ኢስመን ከቢረን ወሃዚህ መፍሰዳ፣ ይህ ደግሞ በጣም ፈሳድ ነው። ወፊሃ መናፍዕ ሊናስ፣ ሰዎች ደግሞ መጠጥና ቁማር ይወዳሉ። ወሃዚህ መስለሓ፣ ይህ ደግሞ ለነሱ ጥቅም ነው። ወላ ዩምኪን ተሕሲል ሃዚህ ልመናፍዕ፣ ያ አንተ የምትለው ጥሩ ነገር የምትለው ነገር ኢላ ቢልውቁዕ ፊል መፋስድ፣ ኸምርን በመጠጣት የምታገኘው ጥቅም ይህ ነገር አይጠቅምህም፣ ጎጂ ነው እንጂ ይላል። ፈሊአጅሊ ዛሊከ ሐረመሃ አላህ ስብሐነ ወተዓላ ሐረመ አልመይስር ወሐረመ አልኸምር። እሺ፣ ሌላ ምሳሌ ልስጣችሁ። እንግዲህ በምንድን ነው የምንዘረው ያለ ነው? አንድ ነገር ለማድረግ ስትፈልግ ጉዳቱ፣ ለምሳሌ እኔ ሌላ ምሳሌ ትዝ አለኝ አሁን። አንዲት ስታገባ ጠየቀችኝ በሪያድ። ምን አለችኝ? ሁለት ሰዎች ለጋብቻ ወይም ሊያገቡኝ ጠይቀውኛል አሉ። እሺ እሺ፣ ምንድን ናቸው አልኩኝ። አንዱ የጠየቀኝ እናቱ ሙብተዲዓ ነች፣ እንዲያውም ስሕር ምናምን ታደርጋለች፣ ግን እሱ በጣም በጣም በጣም በጣም ጥሩ ሰው ነው። በጣም ያኒ የዋህ ሰውና ለትዳር የሚሆን ሰው ነው። እናቱ ግን ጥንቁልና ታደርጋለች፣ ሽርክ ታደርጋለች፣ ብዙ ፊትና ታደርጋለች አለችኝ። እሺ፣ ሁለተኛው የጠየቀኝ ግን ከአውሮፓ ነው አለችኝ። አውሮፓዎች እንግዲህ አሜሪካ ያላቸው አውሮፓ እስከዚህ እስከ ምን ድረስ እንትን እንዳለው እንትን ነው። ወላሂ እንደዚህ አለችኝ። አንዱ የጠየቀኝ ከአውሮፓ ነው፣ ከነጭ አገሮች ነው። አንዱ ደግሞ እዚህ ነው፣ በጣም ጥሩ ሰው ነው፣ በጣም የዋህ ነው፣ ለትዳር የሚሆን ነው 100%። ላኪን እናቱ ከሱ ጋር ነው የምትቀመጠው። አንዳንድ ጊዜ ወደ እህቱ ትሄዳለች፣ አንዳንድ ጊዜ ወደ እሱ ትመጣለች። ስለዚህ ትንሽ የጥንቁልና ነገር ታደርጋለች እና የሽርክያት ነገር ታደርጋለች አለችኝ። እሺ ከኔ ጋር ያላችሁ ወንድሞች በጣም ጠቃሚ ምሰሶ እኮ ነው። ምን አልኳት እኔ ይህን ሐዲስ አመጣሁላት። ደርኡል መፋስድ አውላ ምን ጀልብል መሳልሕ። እሺ ጥቅም ያለው ነገርና ጉዳት ያለው ከሆነ መጀመሪያ ጉዳቱን እንድናስወግድ ነው የምንጥረው እንጂ ጥቅሙ ለማግኘት አይደለም። ይህ ምሰሶ ዑለማዎቹ በሙሉ የተስማሙበት ነው አልኳት። ስለዚህ ምን ማለትህ ነው አለችኝ። እኔ ወላሂ አውሮፓ ያለው ሰው ነው የምመርጥልሽ አልኳት። ምክንያቱም ይህ ሰውየው ጥቅም አለው፣ በጣም ጥሩ ሰው ነው ብለሻል እና ለትዳር የሚሆን ነው ብለሻል፣ ግን ትልቅ መፍሰዳ ደግሞ አለው። እናቱ ከሱ ጋር የምትኖር ከሆነ አንዳንድ ጊዜ ወደ እህቱ ወደ እሱ እንትን ከሆነ ሽርክ ይዛ በአንድ ቤት እንዴት ትኖራላችሁ? እና በሽርክና በጥንቁልና በስሕር በምን በምን ፊትና ደግሞ አላት። ስለዚህ አንድ ቀንም ተደስተሽ እንትን አትኖሪም። ሁለተኛ ደግሞ በአቂዳሽ ላይ በአቂዳ መጫወት ሆነ ይህ ነገር። ምክንያቱም እሱ እናቱ ነች፣ እናቱ ስለሆነች በቃ ወይም እናቴ ወይም አንቺ ይልሻል አንድ ቀን ምን ትያለሽ? ወይም ደግሞ እናትሽን አክብሪ፣ እናቴን አክብሪ። እሷ ያለችው እንዴ እሷማ ጠንቋይ ነች፣ ሽርክ ታደርጋለች፣ እዚህ ላይ በጣም በችግር ልትወድቅ ነው አልኳት። ላኪን አውሮፓ ያለው ሰው እኔ እንግዲህ ምረጥልኝ አለችኝ። እኔ ስመርጥላት ምን አልኳት? ሁለት ነገር ነው የመረጥኩላት። መጀመሪያ አልኳት ዲንሽ የምትወጂ ከሆነና በጣም በጣም ለዲንሽ እና ለነፍስሽ የምትፈሪ ከሆነ እና ደግሞ ሰብር ካለሽ ሁለቱም ብትያቸው ነው ጥሩ፣ ይህ ነው የምመርጥልሽ አልኳት። ከአውሮፓ የመጣ አሁን ከአሜሪካ የመጣ ተይው፣ ይህ የጠንቋይ ልጅ የሆነ ደግሞ ተይው፣ እጅሽን ወደ ሰማይ አርገሽ አላሁመ ያ ረብ ለእኔ የሚሆን አንተ የምትወደው እንከን የሌለው ሰው ስጠኝ ብለሽ ዱዓ አድርጊ አልኳት። ኖ ትዳር ነው የምፈልገው እኔ በቶሎ ትዳር ይዛለሁ ብለሽ በዚህ ላይ ከረገጥሽ ግን እኔ ከአውሮፓ ከአሜሪካ የመጣ ሰው ነው የምመርጥልሽ። ምክንያቱም ያው አቂዳው ጥሩ ከሆነ ጠባይ ጥሩ ከሆነ አንቺ ልትመልሽ ያለሽ ሙምኪን፣ ላኪን ቢያንስ ቢያንስ በአቂዳና በሽርክ ምናምን በጥንቆላ ስለሌለ ሰውየው ያኒ ከዚህ ይሻላል። እንግዲህ የኔ አስተያየት ነው ይሻላል። ምክንያቱም ከዚህ ምሰሰው ተረሸን እንደዚህ አልኳት። ደርኡል መፋስድ አውላ ምን ጀልብል መሳልሕ። አሁን ገባችሁ ወንድሞች? እየገባችሁ ነው አይደለም? እንት ነው እሺ። ሌላ ምሳሌ ልሰጣችሁ ነኝ። ይህን ምሰሶ ካልኩ በኋላ ይህን ማኘክ አለብን። አኝከን ከመዋጣችን በፊት በደንብ አድርገን ዳጀስ እናደርገዋለን በእንት ነው በአፋችን። ከዛ ቀጥሎ ነው እንት ነው የሚለው። እሺ ለምሳሌ حديث النبي صلى الله عليه وسلم من قالوا اياكم والجلوس في الطرقات من قد لاي من نفشا يالو ويم ببيته دجاف ويم باندان بمن قد لاي مقومو توالو نبياتشن. طيب بمن قد مقوم ويم مقامت حرام نو؟ لا حرام عدلم، لكن نبياتشن بزو فساد سلالو توتالو. كني قال لاتشو إياكم والجلوس في الطرقات ألو. فقالوا قال الصحابة ما لنا بد اندي بزي ما كالتج عوتن بزي بقودنا وين بشارعو وين بمنقدو كتبلن كالتزنانان كالتج عوتن ما من النار قالن ما لنا بد إنما هي مجالسنا نتحدث فيها اندي كبيتاش نوتن يمن نزنانا وكو بزي بمن نفشاو بمنقدو ሳር ምናምን ያለበት እዛ ቁጭ ብለን እኮ ነው የምንጫወተው ብለው መለሱላቸው ለነቢያችን። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ አበይቱም አሉ፣ እንግዲህ እኔ በመንገድና በመነፈሻ ወይም በጥርጊያ ወይም ደግሞ በእንትኑ ሳር ያለበት ቦታ ቆጫት ማለቱ ሐራም ማለት አይደለም አሉ። ፈኢዛ አበይቱም ግን እዛ መቀመጥ አለብን መጫወት አለብን ብላችሁ እምቢ ካላችሁ ፈዕጡ ጠሪቃ ሐቀሁ አሉ። እንግዲህ እነዚህ ከሆነ ለመንገዱ ለጎዳናው ሐቁ ስጡት አሉ። ቃሉ ወማ ሐቁ ጠሪቅ እንዴ ለመንገድ ደግሞ ሐቅ አለው እንዴ ብለው ሲጠይቁ ቃለ ነቢ ስ ሰለም ነዓም ገዱ ልበሰር እና አይንህን ጨፍነህ የሚያልፉ ሴቶች አጭር ያደረጉ የተከሸፉና ፊታቸው ጡታቸው የተከፈተ አለማየት ያኒ ሴት ስታይ አይንህ ወደ ታች አንድ ከፉ ልአዛ ሰው የሚያስቸግር ወይም ሰው የሚጎዳ ነገር አለማድረግ። ረዱ ሰላም ማንም ሰው ሲያልፍ ሰላም ካለ መመለሱ ፈርድ ነው ዋጅብ ነው። ወአምር ቢልማዕሩፍ ወነህ ዐን ልሙንከር መጥፎ ካየህ ደግሞ ተነስተ ሄደህ ይህ ዳዕዋ ማድረግ ይህ ጥሩ ነው ይህ መጥፎ ነው ተው ማለቱ እነዚህ ዋጅቦች ናቸው። ስለዚህ እናንተ ሹፉ አሁን ዑለማዎቹ ምን ብለው ፈሰሩት ይህን ሐዲስ አነ ነቢይ ሰለላሁ ዐለይሂ ወሰለም ነሃ አን አልጁሉስ ፊ ጥሩቃት ሊማ ፊ ዛሊከ ሚን አንነዘር አልሐራም ለምንድን ነው የከለከሉት? በመንገድ ላይ በመናፈሻ ቁጭ ካልክ የሚመጡ ሴቶችና የሚደረገው ፋሕሻ ሙንከር ሙምኪን ፊትህ ላይ መጥተው አንድ ወጣትና አንዲት ወጣት መጥተው ሲሳሳሙ ታያለህ። እንደገና አንዲት አጭር የለበሰችው መጥታ ፊትህ ላይ ቁጭ ትላለህ። እንደገና አንድ ሁለት ቦይፍሬንድ እና ገርልፍሬንድ መጥተው ፊት ላይ ቁጭ ይላሉ። ስለዚህ ይህን ነገር ስለሚከሰት ያኒ ባትወጡ ይሻላል አሉ ነቢያችን። አነ ነቢይ ሰለላሁ ዐለይሂ ወሰለም ነሃ አን አልጁሉስ ፊ ጥሩቃት ሊማ ፊ ዛሊከ ሚን አንነዘር አልሐራም ወልጊባ ደግሞ እዛ ቁጭ ካላችሁ ደግሞ በምንድን ነው የምትናገሩት? ሰው በሰው ነው የሚናገረው። ስለዚህ በሀሜታ ልትገቡ ነው፣ በይሉዋልታ ልትገቡ ነው፣ በቀይል ወቃል ልትገቡ ነው وغيرهما وهذه مفاسد يهنجدي فساد نو بمن قال لك وش بلاش ما تشاوتك فساد ويبزال قالوا نبياتشن مع حصول بعض المنافع منافع دم والو منافع مالت كم علو سمند النو تشاوت على تشوت سك على تشوت زنان على تشوت يهتك منو ጉዳቱ ግን አይንህ መጥፎ ያያል፣ ተሰብስባችሁ ሀሜታ ታበዛላችሁ፣ ሙንከር ካያችሁ ደግሞ ይህ ሙንከር ነው ብላችሁ ዳዕዋ አታረጉም። እንደገና ሰላም የሚል ሰው ካለ ደግሞ ሙምኪን ስትጫወቱ ሰላም አትሉ። ብዙ ነገር ስላለ አሁን ይህ ነገር ጥቅም አለው ጉዳት አለው። ጠይብ አሁን ምሰሶው እናምጣው። አሁን ደርኡል መፋሲድ አውላ ምን ጀልብል መናፊ መሳልሕ የሚለው እናምጣው። አሁን ነቢያችን ምን አሉ? ያኒ ባትወጡ ይሻላል፣ ምክንያቱም ጉዳቱ ስለሚበዛ አሉ። ወሀዚህ መፋሲድ ማዓ ሑሱል ባዕድ አልመናፊዕ አልመዕሉማ ኢላ አነ አልመፍሰደ አግለብ፣ እና ፈሳዱ የሚበዛ ከሆነ ከጥቅሙ ፈካነ ደርኡ አልመፋሲድ ሙቀደመን ዓላ ጀልብ አልመሳልሕ። ስለዚህ እዚህ ላይ ምሰሶው እንጠቀምበታለን፣ ምክንያቱም ጉዳቱ ከጥቅሙ ስለሚበዛ። ያኸዋና ወላሂ ስሙኝ፣ በሁሉ ነገር ልታስገባው ትችላለህ ይህን ህግ። አንድ ሰው ሊያገባ ከፈለገ ይህን ህግ ይጠቀምበታል። አሁን አንድ ሰው ንግድ ለምሳሌ፣ እኔ ልንገርህ፣ አንዱ ምን አለኝ ሸክ እብራሂም አለኝ፣ ዓም እኔ ካንቴ በቃ ካንተ ንግድ ለመክፈት ፈልጋለሁ አለኝ። በጣም ነው የምጓጓው፣ እባክህ አንተ ሬስቶራንት አለ፣ ፈርኒቸር አለ፣ ምን አለ እና ካንተ ንግድ ለመክፈት እችላለሁ አለኝ። ኧረ እሺ አልኩት፣ እኔ ምንም እንትን የለም የሚከለክለኝ የለምና ያላ ቢስሚላህ በል አልኩት። እሺ አለኝና ከዛ በኋላ ሱፐር ማርኬት እንክፈት አልኩት አለኝ። እሱ ሱፐር ማርኬት እንክፈት አለኝ እና እሺ አልኩት። ሱፐር ማርኬት ምንም አይደለም፣ ስንት ይጨርሳል አትኩትና 250 ሺህ ብር ይጨርሳል። 150 ሺህ ካዋጣን ለመጀመሪያው በዚህ አይነት እንጀምራለን አለኝ። እሺ አልኩት። አሁን ሱፐር ማርኬቱ ከመክፈቱ በፊት ቁጭ ብለን ኔጎሽዬሽን ያኒ ያስፈልገናል፣ እኔ እናንተ ስለ ሱፐር ማርኬቱ መነጋገር። እሺ ብለን ቤቴ መጣና እስከ ግማሽ ሌሊት ቁጭ ብለን እነጋገራለን። አሁን በአንዳንድ ነገር አልተስማማንም። አልሐምዱሊላህ ከመጀመሩ በፊት መሆኑ ጥሩ ነው። ምክንያቱም ምንድን መሰላችሁ፣ በዚህ አገር ሱፐር ማርኬት ከከፈት ሲጋራ መሸጥ አለብህ። ስሞክ በቃ አለ ስሞክ ብዙ ሰው እንትን አይልህም። እና ሁለተኛ ነገር ደግሞ ይህ በብስሚላህ ያልታረደ ከውጭ አገር የመጣ ማንነት ያልታወቀ ስጋ ምናምን ምናምን አለ፣ ይህም መሸጥ አለብህ። ይህ ካልተሸጠ ሲጋራ ካልተሸጠ አንዳንድ ነገር አለ መምኑዕ ያን ካልተሸጠ፣ ሁለተኛ ደግሞ ብዙ ነገሮች አሉ ህግ የማይፈቅደው ነገር። ይህን እናስወግድና እስላማዊ የሆነ ሱፐር ማርኬት እንክፈት ስለው እንዴ ሼክ እዚህም ከሌለማ እንትኑ ይከስራል አለኝ። እንዴ ምን አለኝ፣ ሱፐር ማርኬት እኮ አለኝ ትርፍ እኮ በጣም ቆንጆ ትርፍ እኮ ነው ያለ አለኝ። አውቃለሁ አልኩት፣ ከአንተ በፊት ነው የማውቀው። ሱፐር ማርኬት እኮ በጣም አንተ በሳንቲም በሳንቲም በሳንቲም ስለሆነ ብዙ ሰዎች ስለሚገዙ ብዙ ትርፍ ነው ያለው አለኝ አልኩት። ላኪን ጥቅሙ ትርፉ ነው አልኩት፣ ጉዳቱ ደግሞ በጣም ከባድ ጉዳት አለው ብዬ አንድ 8 ነጥቦች አመጣሁለት። ይህ ጉዳት ነው፣ ይህ ጉዳት ነው፣ ይህ ጉዳት ነው፣ ይህ ጉዳት ነው፣ አላህ የሚያስቆጣ ነገር ነው ይህ ነገር እና ይህን ነገር ይህማ ካስወገድ ነው እንዴት እንሰራለን እኛለን። እንግዲህ አሁን በጥሩ ነጥብ ወጣን አልኩት። ይህን ነገር ካላስወገድን ሱፐር ማርኬቱ ለመክፈት ስለማንችል ከማ ቃለ አልኸድር ሊሙሳ ሃዛ ፊራቁ በይኒ ወበይኒ ካለው ያኒ ሶስት ጊዜ ሲመክረው ሃዛ ፊራቁ በይኒ ወበይኒ እዚህን አሁን በዚህ ነጥብ የኔና የእናንተ መለያየት ደረሰና ሰላም አለይኩም አለው። አሁን ደግሞ ይኔ እንደዚህ ሃዛ ፊራቁ በይኒ ወበይኒ ካልኩት፣ ምክንያቱም አላህ የማይፈቅደው ነገሮች ብዙ ነገር ስላለ ያኒ እኔ እዚህ ላይ አይመቸኝም ተለያየን ማለት ነው። አሁን ይኸው ህጉ በንግድ ቤት ታስገባዋለህ፣ በጋብቻ ታስገባዋለህ፣ በትዳር ይገባል፣ በጦርነት ይገባል። ጦርነት ለምሳሌ ወላሂ ይህን ህግ ከተጠቀምክ በጦርነት አንተ አሁን ጦርነት ብንከፍት ለእነዚህ ኩፋር ጥቅሙ ምንድን ነው? ወላሂ ጥቅሙማ እናሸነፋቸዋለን። ጠይብ ጉዳቱስ? አረ ጉዳቱ ደግሞ ትልቅ ጉዳት አለው ደግሞ እንደዚህ እንደዚህ እንደዚህ እንደዚህ የመሰለ ጉዳት አለው ብንል ማሸነፉ ይቅርብን። ቀስ ብለን እናሸንፋቸዋለን። አሁን ግን በጣም ከባድ ጉዳት ስላለው ከባድ ክሳራ ስላለው አላህ የማይወደው ነገር ይቅርብን ትላለህ። ስለዚህ ወንድሞችና እህቶች ይህን ምሳሌ ትልቅ ምሰሶ የዲናችን ነው። ሌላ ምሳሌ ልስጣችሁ። አነ ፊ ተኽሊል ሻዕር አሁን አንድ ወንድ ጢም ያለው ወንድ ያኒ ውዱእ ሲያደርግ ጢሙን ጢሙ እጁ ያኒ ጣቶቹ በጢሙ ያስገባ ውሃ እንዲያደርስለት ሱና ነው። ተኽሊል ይባላል። ተኽሊል ሻዕር አው ተኽሊል ልሕያ ከነጋላችሁ ያኒ አምስት ጣትህ በውስጥ እንትኑ ጢምህ አስገብተህ ውሃ እንድታስነካው ይህ ሱና ነው። ላኪን ምን አሉ አያም አልሐጅ አያም አልሐጅ አንድ ጸጉርም ሁለት ጸጉርም አንድ ጸጉር ወይም ሁለት ጸጉር ወላ አምስት ጸጉር ባንተ ሰበብ ከጢምህ መርገፍ የለባቸውም። ከኔ ጋላችሁ በእጅህም መንተፍ በእጅህን መቀንጠስ እንደዚህ ወይም ደግሞ ባንተ ሰበብ ያኒ የጢምህና የራስህ ጸጉር መርገፍ የለበትም። አንተ እንግዲህ በየቀኑ አምስት ጊዜ እጅህ ያስገባህ ጢምህ ላይ ካሸኸው ብዙ እንትን ይወድቃል። ብዙ እንትን ጸጉር ስለሚወድቅ አንተ እዚህ ላይ በጣም የተከለከለው በሐጅ አድርገሃል። ስለዚህ ሱና ይቅርብህ እንላለን። ከነጋላችሁ ያው ተኽሊል የሚለው ውሃ ማስገባት ወደ ጸጉሩ ሱና ስለሆነ ይቅርብህ። ይሄ ምክንያቱም ሌላ ኸሳራ መጣበት። ከሳራው ምንድን ነው? በሐጅ ጊዜ አንድ ጸጉርም መውደቅ የለበትም ከጸጉርህ ወይም ከልሕያ እንላለን። هذا يسمى ايش درء المفاسد اولى من جلب المصلحة الى طيب ليلى ليلى مثال لستاچو استخ በጣም ቆንጆ مثال لستاچو ወንድሞች አውሮፕላን ላይ ወጥተህ ከአሜሪካ ወደ مثلا አውስትራሊያ ስትሄድ ከሳውዲ አረቢያ ወደ ለንደን ስትሄድ ጀዋል يعني ሞባይል ማለት ነው የእጅ ስልክ ማለት ነው استخدام الجوال في الطائره للاتصال به منفعه به مصلحه رطرو በጣም አገልጋይ ነው። ጀዋል አርገህ ይህን አገር ደረስን ወይም የረሳኸው ነገር በቤት ሚስቴ ናም ይህንቺን ረስቼ ነበርና ይህ ነገር አድርጊ እንደገና ከአንድ ሰዓት ደግሞ እዘይ ደረስን እኮ ብርድ እኮ እንትን አልኩ እንትን ያኔ በጣይራ ሆነ በተለይ መንገዱ የስድስት ሰባት ሰዓት ከሆነ በጀዋል ወይም በሞባይል አርገህ በስልክ አርገህ ብዙ ነገር ልትሰራ ትችላለህ። ይህ ጥቅሙ ነው። ላኪን ሌላ ጉዳት አለው። ምንድን ነው? የአውሮፕላኑ ራዳር የአውሮፕላኑ እንትኑ ኤሌክትሮን ምናምን ስለሚጋጭ ከነሱ ጋር አውሮፕላኑ አደጋ ሊደርስበት ስለሚችል ይህ ጉዳቱ ነው። የቱ ይበልጣል? የቱ ይብሳል? ጉዳት ይብሳል። ስለዚህ እዚህ ምን እንላለን? ደርኡል መፋሲድ ጉዳቱ ማስወገድ ጥቅሙ ከማግኘት ይሻላል። ይሻላል ሳይሆን እሱ ነው ማስነማ የምናስቀድመው እሱ ነው። ደርኡል መፋሲድ ይላል። اذا ፈሳድ ስላለው ሞባይል ዝጉ ይላሉ ፓይለቱ። እባካችሁ ሞባይሉ ዝጉት፣ ምክንያቱም ዘብዘባት ያደረገ ወይ ቢያደረገ ለአውሮፕላኑ በማይሄድ ነገር ስለሚያካሂዳት ጥሩ አይደለም፣ ዝጉት ዝጉት እባካችሁ ዝጉት ይላል። አንተ እንግዲህ ለጥቅምህ ስትል ጀዋሉ ካሰራው ሰው ጎዳህ ማለት ነው። እዚህ ላይ ምን እንላለን? ደርኡል መፋሲድ خير من جل المنافع እሺ። በመጨረሻ ይህን አሁን የሰጠኋችሁ ትልቅ ምሰሶ ሸርጥ አለው አሉ። ሸርጡ ምንድነው? አን تغلب المفاسد على المصالح يعني ጉዳቱ ከጥቅሙ የሚበዛ ከሆነ ነው ይህን ህግ የምንወስደው እንጂ وعليه فلو غلبت المصلحه يعني ጥቅሙ የበዛ ከሆነ ጉዳቱ ትንሽ ከሆነ ግን እዚህ ላይ አንጠየቅም። ደግሞ አለው ህጉ ና አላህ እንዳለው ነው። ያኒ ጉዳቱ የበዛ ከሆነ ጥቅሙ ትንሽ ከሆነ እዚህ ላይ ጥቅሙ ይቅርብን፣ ለጥቅሙ ብለህ ጉዳቱ ያኒ መስራቱ በጣም ሐራም ነው፣ አላህ ይቆጣብሃል። ላኪን ጥቅሙ ብዙ ነው፣ ጉዳቱ ግን ትንሽ ከሆነ ግን እዚህ ላይ አላህ ሱብሃነሁ ወተዓላ በመሰረቱ ሐራም ካልሆነ للتادرق تشلال له إن لالن. طيب مثال ذلك لمثالي لنقراتشو نبياتشي صلى الله عليه وسلم عندان دقزي بمنجانيق منجانيق تاقال لاتشو كاست بكاست هرقه بطورنت بكاست هرقه اندامن اند صاروخ مالا تكونو اند توروار ينتن كاست تاقال لاتشو منجانيق كاست نومي بالو ما مرنيا ين عند او السنو ين نقر بكا ساب هرقه هيدو ودان دقنبار لايسي ودك النزي اهون منالو استعمال منجانيق في الحرب فيه مفسدة نا منجانيق قرقه بتقرنت قداتها اللوالو من دنو قداتو ربما تقتل النساء يورور كو كاستن دزي زنبلا ودات ألاتو سلم التورور صوست ما تو كاست كتورورو ممكن عمسا سيتوش اللي قدلو يتشلالو سيتوش دمو الزهلاي بانتنو بسلمنا هج بمانين يوم تقرنت سيتا تقدلم سيتا تنكم سيت الرسو بسلمنا هج اتقدلم إلا سيفيزا قراديزا كنزات ألاتوش تسلفا واندوش الناس سيتوش مقدل كجمرت لكن دو اندوش تايتا تقدل عليك على فزياء بمانين يوم كتما ويم قطر قبتاتشو انتو انانت تقرنت يمتادرقو سيتوشنا لجوشنا شماغلوشنا اتكلت انسسا انزي امست اينكم كان يقال لاتشو انسسا اينكم شماغلوشنا ارغيوشوش اينكم سيتوش اينكم هتسانوش اينكم تمام سلازي بكاست ارغه ورورح ورورح ورورح كانتن كادرك سيتوشم ويم هتسانوشم لنكو يشلالو يم افسدانو ولكن تقمو يبزالالو اندي አሁን ቀስተ አን በቀስተ አርገን ጦርነቱ አንለቀም ካላችሁ ተሸነፋላችሁ እስልምና ይወድቃል ብዙ ሰዎች ይሞታሉ ምክንያቱም በጦርነት ይጥቅም ነው ይጥቅም የለለው ማለቱ ያው ኢማሙ የጦሩ መሪ ካዘዘ ይሄን ህግ አንጠቀምበትም ይሄ አሁን ያልነው ደርኡል መፋሲድን ባለው እዚህ ላይ ቦታ የለውም ምክንያቱም ጦርነት ነው ጦርነት ስለሆነ አረባ ከሴቶች እንዳትነካ ብለህ ዝም ካልክ والله العظيم يفجهل كنا مسرت دمت ماطاچو ياوطواچوال سلازي ازي لاي انت نلال مثل اخر ليلى مثال لستاچو سيدنا خالد ابن الوليد امبسا بنبياچين غزي جنا بعمر غزي بابو بكر غزي بعثمان غزي يعني كسباب لاي طورنت مري هونو يطورنت مري هونو سبا طورنت ياشنفه غوبز بتعام بس عندهم نبياتين دزي قالوا سيف الله وسيف رسوله المسلول يا سلا بتعام يا اللهنا يا نبياتين يا نبيو سيف هنا نو خالد بلو سيموت لكن من قالوا مسلاچو خالد يجبابت طور ايشنفم نبياتين يقالوا ايه نجر عمر يقال عثمان يقال اميرون بمول يقالوا خالد يعني الله وفقه يا الله توفيق نونا እሱ የመራው ጦር አይሸነፍም ነበር ላኪን አንዳንድ ሙኻለፋ ነበረው አንዳንድ ነቢያችን ያልወደዱት አንዳንድ ሙኻለፋ ነበረው በአቡበከር ግዜም አንዳንድ ሙኻለፋ ነበረው ወላኪን ምን አሉ المنفعه اكثر من المفسده يعني ጥቅሙ ከጉዳቱ ይበዛላል ይበዛላሉ ጥቅሙ ምንድነው ጥቅሙማ የጠላት መርዝ እኮ ነው የጠላት መርዝ ነው የጠላት ታንክ ነው የጠላት አውሮፕላን ነው የጠላት አርቤጅ ነው የጠላት ያኒ ተወርዋሪ ጦር ነው የጠላት ፈጂ ነው خالد እኛ ደግሞ በጦርነት እሱ ነው ያስፈልገን ያ ያለው አንዳንድ እንትን አንዳንድ ያኒ ጉዳት ወይም አንዳንድ ሙኻለፋ ያለው ችላ እንለዋለንና ጥቅሙን እናያለን ምክንያቱም ጥቅሙ ስለሚበዛ እንላለን እሺ እሺ እኔ አንድ ነገር ትዛለኝ አሁን አንዱ ጀብሃ የሚባለው ታቃላችሁ በኤርትራ ጀብሃ እንደዚህ ነበር አይደለም በጦርነት ከኃይለ ሥላሴ ከደርግ ጦርነት ነበር አይደለም በኤርትራና በኢትዮጵያ በዛ ሜዳ አንድ እኮ ነው يعني ልክ እንደ خالد بن الوليد እኮ ነው ጦርነት አይፈራም ጀግና ነው ምንም አይነት ጦርነት ምናምን በቃ እንትን ነው ግን አንድ እንከን ነበረው ሴቶች ይወድ ነበር እና አለቆቹ ደሞ ይሄን ያቃሉ ሴቶች ይወዳል አለ ሴት ለመሄድ አይችልም እና በሐላል ካገኘ በሐራም ካገኘ እሱ ግድ የለው ግን በጣም ሴት ይወዳል ወላኪን በጦርነት ውረድ ካልከው በጦርነት ሜዳ ከወረደ ምን ልበላችሁ ወላሂ ያ አራስ ነብር ነው እሱ እንትን የመራው ብሪጌድ እሱ የመራው ጦርነት ወደ ኋላ አይልም ፈጅተህ ፈጅተህ መመለስ ብቻ ነው እና የብሪጌድ መሪ ነበር በዚህ ብዙ ጥቅም ይሰጠው ነበር ለሜዳው ወላኪን ሴት ስለሚወደሞ አንዲት ሴት ጠጋ ካለች ወደሱ ወየላት ያ ሁሉም ያውቃሉ ሴቱም ወንድም ያውቃል እንደዚህ ስለዚህ ጥቅሙ ብዙ ስለሆነ ያቺን ጉዳቱ ሸፍነው ይሄዱ ነበር ይሄ ማለት ነው እና ምንድነው መሰሰው ምን ይላል ደርኡል መፋሲድ يعني اولى من جلب المصالح بشرط شرط አለው ምንድነው ጉዳቱ የሚበነነው ጉዳቱን ለመከላከል እንመኩራለን ጥቅሙ ይቅርብን እንምለው ጥቅሙ የሚበዛ ከሆነ ግን ጉዳቱ ትንሽ ከሆነ ግን ጉዳቱ ችላ ብለን ወደ ጥቅሙ እንሄዳለን እሺ طيب ومن ومن تطبيق ليله مثال استاتشو ايها الاخوه الكرام مثلا اذا اجتمعت مصالح ومفاسد فان امكن ان مطفونا طرو ሁለቱም ከተከሰቱ በዚህ ነገር መጀመሪያ የምትጠረው ምንድነው ሁለቱም በግብ መዋል يعني فسادو ማስወገድና ጥቅሙ ማግኘት ከተቻለ ከተቻለ ሁለቱም አስተካክለ መሄድ ነው تمام وان تعذر الدر لكن مفسده ولمسوجد كالتچاله جن فان كانت المفسده اعظم من المصلحه درانا المفسده ولا نبالي بالمصلحه ي مسسو ودي يعني مفسده ويم دمو غداتو يميبزا كهونه تقمو چلا بلن انت نارغال لمالت نو طيب لمثالي صيام يجب على المسلم ان يمسك عن جميع المفطرات من طلوع الفجر الى غروب الشمس صوم مالت من دنو رمضان يعني كفجر جمرو صايس كم تتلق درس كمغب كمتت كجماع كمن مكلكل علبت عالم طيب ولكن صيام ايتشلم صيام كالتشالي وده ሁለተኛው ደረጃ እንሄዳለን اللي هو مسكين يا بلا انت اللي يارق يتشلا معناته نو على كل حال ايه نو عندنياو مسوساتشن من يلال درء المفاسد يعني هو اولى من جلب المنافع لكن بشرط مفسده وميبزا كهونه ايه نجر اونته نو اهون غزي اندال وسدلاچو نو انجي بهل سراتشن لتنا قن يمنسرو عباده عاده بمول سراتشن بنسغباو طرو موتور نو بزو يسرانا لي مسسو እንግዲህ አንደኛው የዛሬ የፊቅሃችን قاعده ይህች ትሆናለች ማለት ነው እሺ ኦኬ አሁን ወደ ሁለተኛ ምሰሶ ወስዳቸዋለሁ ይሄም ከዛ የማያንስ በቁርአንና በሐዲስ የተረጋገጠለት አንድ ትልቅ ምሰሶ ነው አሁን እንመላችሁ አላህ Subhanahu Wa Ta'ala በቁርአን ምን ይላል ፈተቁላህ ማስተጣዕቱም በዲን يتلك مسسنو الله بجمد تانقه تغزاني على العالم يفلقون عباده بمطا تشجره تشنانقه ياتشي مريت طببلا لا الله متسطو عباده كتو ايغنين بديناچن شي تغبابان عند عباده اتاغنيم تشنقه جنزب كسره ሰውነቴ ቆስለ ምናምን አድርገ ተገዛኝ የሚል አንድ ይድና ታገኝም ومعنى القاعده እንግዲህ ትርጉሙ ለናገር መጀመሪያ يتبين ان هذا القدر من التقوى هو الواجب የምትችለው ማረግ واجب ነው ከኔ ጋርላችሁ የምትችለው ማረግ واجب ነው ቀላል ቢሆን ወይም ደግሞ ትንሽ ቢሆንም ከምትችለው በላይ ከሆነ ግን በዲናችን አይፈቀድም الشيء يقول ان هذا القدر من التقوى هو الواجب على العبد فعله وهو تقوى الله ما استطاع يمتشلون نغر مارق እሱ ትልቁ ምሰሶችን እሱ ነው። አማ ተቅዋ አለቲ የስተሐቁሃ አላህ፣ ላኪን አላህ የሚገባው ተቅዋ ምንድን ነው ብለን ብንጠይቅ አንችለውም። ከኔ ጋር ያላችሁ ወንድሞች፣ አላህ የሚፈልገው ለአላህ የሚገባ ወይም አላህ የጠየቀን ተቅዋ አንድ ሰው አይችለውም። አንድ ሰው ከነቢዮች ሌላ አንድ ሰው አይችለውም። ወላኪን እኔ የምችለው አቡ አኒስ አይችለውም፣ አቡ አኒስ የምችለው ሌላ ሰው አይችለውም። እንደ ችሎታህ አድርግ። እንደ ችሎታህ ካደረግ ሙሉ ነገር ነው የሚታሰብልህ። ولذلك يقول سبحانه وتعالى في القرآن يا أيها الذين آمنوا اتقوا الله حق تقاته. ينو الله ميقبع عبادة ينو كتفلق اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يعني ونتنيا لالله ميقبع عبادة يهنوالو من دنوسو علماء شوسي فسروا فنالو يقول أن يطاع فلا يعصى. يتشال عليه نقر وندموش الله 24 hours طاعة للتارق اللت عند دقيقة معسي عند التارق ونتن يولا الله ميقبوه هنو أن يطاع ولا يعصى. سبحان الله العظيم. من يتشلو عليه ويذكر فلا ينسى، يعني أنهم بملوا هيارات ساعات كتشن كلاته الله موطعت يلبتهم هاي أرات ساعات الله كملاسه مراك اللبتم هاي أرات ساعات الله كمان النته بمولو لعبادة سلفتره أن الناليت بملاسه الله نو بتكبره الله نو بتشنقلاته الله نو ينوم يقبه والله تمام. أن يطاع فلا يعصى، ويذكر فلا ينسى، ويشكر فلا يكفر. مسجانا هاي أرات ساعات مسجانا دستو يتقنا مسجانا يجرو يأنف يملاس ينققر يمقب يهلو نقر يدين مسقانا لالله مستد شرس اي تشالم ينوم يقباو. لكن لمن لم يتق الله ما استطاع. ترقموا عقبتها تشالهن. لكن يه نقر الله لو يا أيها الذين آمنوا اتقوا الله حق تقاتيه ونتنياو لالله يقباو عبادة أدرقونه يا لو الله. ولكن سلم ما يتشال بل لا آية من عليه فاتقوا الله ما استطعتم عليه. فباك أيزوات شو يعني عباروش كتشالي إنين يمي قبع عبادة ستون كالتشالي قن إن شاء الله مرفية متها العبادة يمي تشلات كوني السوان أقرب اللي علي قن يا يمي تشلات نقر قن من ما تشلاب الهمتو قن حرام نو نقم الله ينقر أدقين ينقر نو يمتش لو نقر مستأت لالله تقبي نو ينقر كل كل نو يشال كالسمراء كل كل نو يمتش لو مارك دمو كل كل نو يمتش لو نقر دمو الله على الززهم. سلزي لمن لم يستطع يتق الله ما استطاع، هذا هو الواجب. والممنوع أن تتركه كليا. አልችልም ብለህ እየቻልከ አልችልም ብለህ ጥቂቷን ትንሽዋን መተው هذا هو ممنوع. ይህ በጣም ክልክል ነው። ምክንያቱም ከነጭራሱ አላህን ልትረሳ ነው። ስለዚህ አላህ Subhanahu Wa Ta'ala የዚህ አያ تفسير ምንድነው? ان يطاع. ايش معنى يطاع? يعني تطيع الله ولا يعصى. عند دقيقه عند سكندم معصيه لله እንዳታደርግ. ويذكر فلا ينسى ويشكر فلا يكفر لكن لمن استطاع لم يتشلونه. أهون مثال لستعشوني. يقول النبي صلى الله عليه وسلم صلي قائما ألو قم بله مسجد واجب نو، فإن لم تستطع فجالسا كوش بلالو، فإن لم تستطع فقاعدا دمو السؤال شالكم كوش بله دمو سجد ألو، فإن لم تستطع فعلى جنب قدم بله سجدانو. أن كل واجب يهلو نقر كالتشال كدمو إن شاء الله بأينهنو براسهنو سجد بمتتشلو قن سجد إلان. طيب أهون ወደ ስጁድ ከወረድክ ደምህ ስለሚፈስ ወደ ታች እብድ ትሆናለህ አለ ዶክተር። ላ አለ ስጁድ ሰላት የለም ብለህ ወደ ስጁድ ትወርዳለህ፣ አላህ ይቆጣብሃል። ምክንያቱም አትችለው፣ የማትችለው ነገር አላህ በጣም ከለከለው ይህ ነገር። መተለን هذه القاعدة القرآنية المحكمة تدل بوضوح على أن كل واجب عجز عنه المكلف فإنه يسقط عنه. نا يماتش لو نقر الله سبحانه وتعالى أنسال له أيت أيكهم، وأنه إذا قدر على بعض المأمور وعجز عن بعضه فإنه يأتي بما يقدر عليه ويسقط عنه ما يعجز عنه. ለምሳሌ አንድ ዒባዳ አለ፣ ግማሹ ትችለዋለህ ግማሹ አትችለውም። አላስ ግማሹ አርግ፣ ግማሹ ደሞ ተወውና አላህ ሙሉ ነው የሚያስብልህ። አላህ አላህ ያኺ ያላህ ከረምና ያላህ እዝነት ተመልከቱ። የምትችለው ታረግና የማትችለው ከተውከው አንተ እኮ ግማሽ ነው የሰራኸው፣ ይህን ነው የቻልከው፣ ይህ ግን አልቻልክም ብሎ አላህ አይዘልምህም፣ ሙሉ አጅር ነው የሚሰጥህ አሉ። ከማ ثبت في البخاري ومسلم من حديث أبي هريرة رضي الله عنه إذا أمرتكم بأمر فأتوا به منه ما استطعتم. عندنا قر كاززاتشو كتز إنت إزاز كسال لفكوت ويم الله كاززاتشو يمتشلو ثن قر أرقوالو، ولكن إذا نهيتكم عن شيء فدعوه. عندنا قر ككلك الكواتشو قن بمولو توتال. طيب لمن بمولن توالن قرر يعني عند نجر كتعززك يمت تشلون تارقاله تكلكل كل كل يميل تعزز كما تاغن يمت تشلون نجر يميبال نجر يلم كله تتوالنه لمن قالوا مكنياتهم عباده يهنا رغ يهنا رغ يهنا رغ مالت طرت ياسفلغوال طينا ياسفلغوال تشلوتا ياسفلغوال تاو مالت جن من ما ياسفلغ زينا تواله አልችልም ልትለው ነው? ኸምር ተዋለህ አልችልም ልትለው ነው? አትልም። ላኪን ሐጅ አርግ ይልሃል። እሺ ጌታዬ ሐጅ አረጋለሁ ግን ገንዘብ የለኝም። እሺ ቆይ ገንዘብ እስከምታገኝ ይልሃል። ስለዚህ ማአመርቱኩም ፈአቱ ቢሂ መስተጣዕቱም ወማ ነሀይቱኩም ፈንተሁ ኩልያን ይላል። ሚታል አኸር ሐዲስ አቢ ሁረይራ ረዲየላሁ አንሁ ቃል ኸጠበና ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቃል أيها الناس قال عند كن كنوا نبياتين أيها الناس قالوا قد فرض الله عليكم الحج فحجوا. الله حج فردا درغونا حج ارغوالو نبياتين عند تنسانا من علاچو قال أكل عام يا رسول الله بي عامتو حج يفردبن عليه. فسكت النبي صلى الله عليه وسلم زمالو اندغنا دغمو يا رسول الله الحج كل عام عليه نبياتين زمالو. ثلاثتنيا تنسى يا رسول الله حجك كل عام اتنو كون مليها له الو تمام. قالها ثلاثا فقال رسول الله صلى الله عليه وسلم غضب النبي صلى الله عليه وسلم بطعم تقطعنا نبياتين قومنا منالو لو قلت نعم لوجبت. انت ثلاث غزي ان بي عامتنو بله متتايقو ملاسات ترم من دي ملاسات تيز من دي او بي امتون فرد بلكو اتشلوتم نبر نعم بل بي امتو يفرد نبر حجنا ولما استطعتم شلوم نبر. ثم قال قطلو من قالوا نبياتشن ذروني ما تركتكم باكاتشو تون ينا درقو يالكواتشو بتشايزاتشو يمتشلوت نقر يالرقونجي እንደዚህ ቢሆንስ እንደዚህ ብንጨምርስ እንደዚህ ብንስ አትበሉ። ዘሩኒ ማ ተረክቱኩም فانما هلك من كان قبلكم بكثره سؤالهم. የነበሩ ነብዮች እኮ ከኔ በፊት የነበሩ ህዝቦችና ነብዮች እኮ ጥቅም ያለውና ጥቅም የሌለው ዝም ብሎ እየጠየቁ ነብዮችን ሲያስቸግሩ እኮ ነው ብዙ ችግር የመጣባቸው። ነብዩ እንደዚህ አርጉ ይልና እንደዚህ ነው እንደዚህ ብንጨምርበትስ እንደዚህ ነው እንደዚህ ቢሆንስ ብለው ይጠይቁና አላህ ደሞ ይጨንባቸዋል። እንደዚህ ትልቅ ምሳሌ የዛች ላም ነው በሱረቱል በቀራ የተማራችሁት። እዝበሁ በቀራ አላቸው። ከዛ ምን አሉት እነሱ? والله ادعوا ربك يبين لنا ما هي من اين تنج እንደገና እንደዚህ ናላቸው ና እንደገና ምን አሉ ادعوا الله ادعوا ربك هذه البقرة هذه ما لونها قال سبحان الله العظيم زم لكم انهم يتويقوا اندغنا يعني انها بقرة صفراء فاقع لونها تسر الناظرين لاچو اندغنا دمو من عينت نچ دي بيچا متلن كو بزو بيچا كو نا يالو من عينت نچ بلو دو متيقو دمو ليلا انتن متا اندغنا تيقو ليلا متا مچرشا من هونه ضيق الله سبحانه وتعالى بتأبب نجر هون باتشو يا الله يليو بري لمجزات سهدو عندي تلام نيشان براتشو بالبيت ومنالي السوان أرداتشو قدوة نمتاتشو بقدوة ملو ورك انو مشت والي سبحان الله الله انسي اسجرو الله دمو اسجراتشو اندزي سلزي نبيات شمنالو ذروني ባካችሁ ተውኝ ማ ተረክቱኩም እኔ አንድ ነገር ካልኩ እሺ ብላችሁ እሱ የምትችሉትን ብቻ ስሩ فإنما هلك من كان قبلكم بكثرة سؤالهم واختلافهم على أنبيائهم فإذا أمرتكم بشيء فأتوا به ما استطعتم عند نجر تأزاز كاسالفكوت የምትችሉት مثلا እኔ ልንገራችሁ إبراهيم سراج عند أبو أنيس አይደለም ሁለት አብዱካ ሶስት أمت الله أراد بركة أمست أمو عبدين سدست لسدستاتشن عند تئزاز ورده سدستاتشن أكل بأكل أني تشلوم تمام؟ إشي أمو عبدين بعد تدار نج يمتاو تئزازات تشلوم تمام؟ بركة بتدار يلاتم يمتاو تشلوان لج إني يمتاو انتون يمتاو تئزاز بساود عربية سلال له ينقر أي متشنم طيب ابو انيس بامريكا سلاله يهن تياكي يمتا تزاز قطا نو 24 اورس يفصموال انيا من نارغالن كلاتشن يمنچلون نغر نارغنا الله له كلاتشن ملو من داي ستنال يهنو وچرشاو دمداميو الله سبحانه وتعالى يچالاچون نغر ادرغو سل لانتا گماش اجر لانتا روب اجر ادلم قطا ملو اجر يستنال ينو من اكتو وندموش طيب ولذلك منالو يعني الله كلكلو نقر قن تكلكلو عليه مكنياتهم المنع هو كف فقط كف من ما يتنو كف خلاص زينا التارق التارقم خمر التتا التتام ربا التبلا التبلام ارت يلوم بزوش قرس اللي اللون ويلالو اوكي سنت مسا سوش هيدن هلت بيتشا هلت بيتشا مسا سوش هيدننا ሶስተኛ ወይም አራተኛ ልጨምራላችሁና ከዛ አሳርፈን እኛ አኒ እስቲ እንወያይበታለን እንዚ እሺ القاعده الثالثه ሶስተኛ መሰሶ ان من شروط يقولون الشرع لا يلزم قبل العلم አሉ የትልቅ መሰሶ ነው በነገራችን አለው ዝማላችሁ እስቲ የተሰማ ነው የኔ እሺ አለው እና ይወላችሁ ይሄ ትልቅ መሰሶ ነው አሽርዑ ላ ይልዝም قبل العلم ጻፉት ይሄ ነገር ዲናችን እኮ ከማወቀህ በፊት አንድ ነገር ግዴታ አያረገው ማሻአላህ ማሻአላህ አንድ ሰው ካላወቀ ለኔ ግዴታ አይሆነ ለሱ ግዴታ አይሆንም ان من شروط وجوب الشرائع ان يكون الانسان عالما بذلك فان لم يكن عالما فانه لا يلزمه كلاوقه يه نجر لمن الا دركهم بلو ايتيقم والدليل على ذلك يهن دمو مسرجه سيقرب من قالوا علماءچو وما كنا معذبين حتى نبعث رسولا على الله سبحانه وتعالى انجدي بزرزر وسط كغبان ليلى نجر الله اهون اني ዋናው ዋናው ነገር ነው መገልጸው አላህ ምን አለ በቁርአን እኔ እኮ የኔ ረሱል የኔ ትምህርት የኔ ዳዕዋ ካልደረሰው አንድ ሰው በጀሃነም ውስጥ አላስገባውም አለ وما كنا معذبين حتى نبعث رسولا عند الرسول لكي يحلال نو يحرام يميل عند ملائكتኛ لكي ወዳንተ درسو يحلال نو يحرام تبلوك سنقرهنا አሻፈረኝ ብለህ እምቢ ስትል እዛ ጊዜ ነው ጀሀነብ የምትገባ እንጂ መልእክቱ ካልደረሰ ጅህልና ካጠቃህ ግን በዛ መጥፎ ነገር ያደረከው አትጠየቅም። ግን መማር አለብህ። እሺ አቡ ሁረይራ ምን አሉ መሰላችሁ? አንድ ሰው አለ ሹፍ ያ اخي علمو ተመልከቱ። አንዱ ዳዕዋ ያልደረሰው ምንም ነገር ስለዛ ነገር የማያውቅ ሰው ከተሳሳተ እና ሊቀጣ ተብሎ ወደ ጀሀነም ቢገባ ጀሀነም እሳት እኮ ነው ለሁሉ ሰው ያቃጠለች ለሱ አትነካው ማለት ረ እሳት ውስጥ ገብቶ እኮ ነው አትነካው። ለምን ያ ያደረገው ወንጀል ባደረገው ወንጀል ለመቀጣት አይደለም ጀሀነም ያስገቡት? አው ላኪን አያቅም ነበር በዱንያ ያለ። ስለዚህ ምንም ነገር አያቅም ነበር እንዴት በጀሀነም ያስገቡታል? ጀሀነቧ ራስዋ አትነካው ማለት። እሺ ሌላ አያ يقول النبي صلى الله عليه وسلم يقول سبحانه وتعالى رسلا نزي رسلوك 314 رسول يلاك ناتشو إلى الله رسلا مبشرين ومنذرين جنة اللي ترسرو جهنم اللي مدفوع تسرو يميلو ملك تنيوش لكنا لالي لمن لكها لقيتها لمن محمد صلى الله عليه وسلم من متى موسى عيسى إبراهيم لمن لكاتشو رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل. سبحان الله. سلزي لمن دنو يراكاتشو نجي الله سبحانه وتعالى بجنبار هيزو جهنم استسكته جيتاي تساستهال انديت تسكبني الله جهنم انيكم ما قول نغر على نبرنيم رسولكو المتا دعوة ما يرغوكو المتوم انيكو بجهلنتين وتولدكوت በጅህልነት ነው የሞትኩት ምንም ነገር የማውቀው ነገር የለኝም ብሎ ከአላህ ጋር እንዳይከራከር ነብዮች ላከ ሩሱሎች ላከ። طيب يا ربي الناسما يموتالو ከሞቱ በኋላ ዑለማዎች አሉ ዑለማዎቹም ይሞታሉ የነሱ ተማሪዎች አሉ እስከ ምን قيامة ዑለማዎቹ ወራثة الانبياء አሉና አንድ ደቂቃም አንድ ቀንም ከዳዕዋ ዓለም አስቆሙ አያቀም ሁሉ ጊዜ ዳዕዋ አለ። ስለዚህ ያወቀ በእውቀቱ ይሰራል ጭርሶ ዳዕዋ ያልደረሰበት ግን እዚህ ላይ እንግዲህ ዝርዝር አለ በደፈናው አይደለም። ሙምኪን አንድ ሰው አልማርም ብሎ በቃ አፈንግጦ ከሄደ ራአያቆ ነበር አይባልም። ላላ እዚህ ላይ ዝርዝር ከገባን ሌላ ጉዳይ አለ። على كل حال እነ ምሳሌ ልስጣችሁ። አንዱ ነቢያችን ቁጭ ብሎ ያሉ በመስጊድ አንዱ መጣና ሰገደ። ከሰገደ በኋላ ነቢያችን ጠሩት قال له انت قالت نعم صلي فانك لم تصلي قالت سجد انت قال سجدكم قالت مكنياتهم صلاته ابلشتوال هدنا اندغنا سجد اندغنا بلشت አለበት فقال له النبي صلى الله عليه وسلم صلي فانك لم تصلي انت سجد قدلت الله قال سجدكم قالت ثلاث غزي اندزي قالت بحالا من هذا سويو قال يا رسول الله والذي بعثك بالحق لانت انت عند ملائكتنيا ارغو يلاكه غيتا الله مالته نو با الله يهونبن على ذيك صلاه ليله علاق مالاتو من مدنو جاهل مهونن نغراچو مالتو على ذيك صلاه ينهو يستمارون اسكزي درسن ماقو انجي لينا نغر علاقمنا استمرني قالوت كني قالاتو. طيب نبياچنا قالوتنا بدم بارغو صلاه استمروت لببلو استمروتنا كذا هدو طرو صلاه لمسجد جمره. سؤال يالفو صلاتوچو بمولو فرسناچو استي يس اور نو بولوني يالفو صلاتاچ صلاتو بمولو فرسناچو نو لمن واي يميبالو طياقال لمن ምክንያቱም ነቢያችን እስከሚያስተምሩት ድረስ جاهል ስለነበረ ነቢያችን ካስተማሩት በኋላ ጀምሮ መጥፎ ሰላት ከሰገደ አላህ በፊቱ ላይ ነው የሚጥልበት ሰላቱ። ከዛ በፊት ግን جاهል ስለነበረ ስለዚህ መሰሰው ምን ይላል الشرع لا يلزم قبل العلم شرعችን እኮ ከመማርህ በፊት ከማወቀህ በፊት ለምን እንደዚህ አላደረክ ለምን እንደዚህ አደረክ ተብሎ አይጠየቅም። ለምሳሌ ሌላ ምሳሌ ልስጣችሁ። سيدنا مصعب ابن عمير صحابي جليل الذي استشهد في غزوة أحد بأحد يتجدلنا بتأم بتأم هبتام نرو بتأم هبتام النا كنجنا اللو وبتي اللو ينبرو واتأتنو بس لمنا قبتوغن سيموت سيجدل كفن أتولت كفن عن يعني بلبسو أرقو بشفنوت راسو بشفنوت اقرو راقوتي هونال እግሩ ቢሸፍኑት ራሱ ራቆት ይሆናል። ከዛ ነቢያችን ምን አሉት? እባካችሁ ራሱን ሸፍኑትና እግሩ በቀጠላቀጠል አድርጋችሁ ሸፍኑት አሉ። ይህን ሰውየው ሙስዓብ ኢብኑ ዑመር አህል መዲና ሐቂቀተን ልንገራችሁ መጀመሪያ የነቢያችን አምባሳደር መጀመሪያ የነቢያችን ሰፊር በእስልምና መጀመሪያ ሰፊሩና አምባሳደሩ ሙስዓብ ኢብኑ ዑመር ነው። ነቢያችን ወደ መዲና ላኩት ግማሽ በልከ ግማሽ በላይ የመዲና ትላልቅ ሰዎችና ትናንሽ ሰዎች ያሰለሙ በሙስዓብ ኢብኑ ዑመር እጅ ነው። አሁን ምን ተከሰተ? ከመዲና እስከ መካ ያለው ርቀት 450 ኪሎ ሜትር ነው። አሁን ነቢያችን በመካ ነበሩና ሰላተል ጁምዓ መስገድ ተፈረደላቸው ተፈረደባቸው። ሰላተል ጁምዓ ስገዱ የሚል በቁርአን ወረደ በሱረቱል ጁምዓ የምትባለው። አሁን ነቢያችን ሰላተል ጁምዓ መስገድ ጀመሩ ከሰሐባዎቹ። ወላኪን ሙስዓብ ኢብኑ ዑመይር ኸበሩ ዜናው ትእዛዙ ስላልደረሰው ሁለት ወር ሰላተል ጁምዓ አልሰገደም። እሱና አህለል መዲና ዙሪ ሰግዱ ነበር። በመካ ጁምዓ ሲሰገድ በመዲና ዙሪ ሰገድ ነበር። ለምን? ቴሌፎን የለም፣ ሞባይል የለም፣ ስካይፕ የለም፣ ፓልቶክ የለም፣ ምንም የለም። ሲያጋለበ ሄዶ አንድ ሰው መንገር አለበት። ሁለት ወር ሰላተል ጁምዓ ሳይሰግዱ በኋላ ሰላተል ጁምዓ እንደተፈረደ አወቁትና መስገድ ጀመሩ። ጥያቄው አሁን የሁለት ወር ሰላተል ጁምዓ ያልሰገዱት ይታሰባሉ? ሰይድና ሙስዓብ ኢብኑ ዑመር الجواب لا አላወቁም ነውና እንላለን። طيب ከዛ ቀጥሎ ለምሳሌ ሌላ መጨረሻ ምሳሌ ስጣችሁ። ቂብላ እንደምታውቁት ሱረቱል በቀራ ሲፈሰር እንዳያችሁት ቂብላ ወደ ቤተል መቅደስ ነው የነበረው መጀመሪያ አይደለም እንዴ? ከዛ ነቢያችን ሰለላሁ ዐለይሂ ወሰለም አላህን ለምኖ ቂብላችን ወደ መካ አደረገው ወደ ካዕባ። አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም በመስጊድ አስር ሰግደው ወይም ሰላተል ፈጅር ሰግደው ወደ ምንድነው የሰገዱት? ወደ መካ። ምክንያቱም እዛ አያ ወረደና فولي وجوهكم شطر المسجد الحرام من بالو قبلاو كبيت المقدس ود مكة تقيروا من بالو كسماي تئزاز وردنا نبياتشن بيت المقدس تتو ود مكة فيتاچو ارغو مسجد جمرو. قباء متبالو بمدينة راسوا بكتماو قباء متبالو مسجد አለچو ازا قباء متبالو مسجد አለ ሁላችሁም ታቃላችሁ ازا مدينة ከሄዳችሁ ታገኙታላችሁ። ازا የነበሩ ግን ፈጅር ሲሰግዱ ወደ ቤተ መቅደስ ሲሰግዱ ነበር። አሁን ከነቢያችን ጋር የሰገደው በዛ ሲያልፍ ወደ ቤተ መቅደስ ሲሰግዱ አያቸውና አይሁና ሰላቸው ቂብላው ከወደ መካ ተቀየረ አላቸው። በርኩዕ ያሉኮ ነው። ከዛ በኋላ ኢማሙ ሲሰማይህ ነገር ጠምዘዝ ብሎ ወደ መካ ፊቱ አደረገና ማእሙሞቹ ደሞ ከሱ የሚሰግዱ ነበሩ በየሰገዱ ፊታቸው ወደ መካ ተጠመዘዙ። طيب አንደኛው ረከዓ ወደ ቤተ መቅደስ ነው የሰገዱዋት፣ ሁለተኛ ረከዓ ወደ መካ ነው የሰገዱዋት። አንደኛው ረከዓ ባጥል ነች፣ ፍርስ ነች፣ ተበላሽታለች። ምክንያቱም ቂብላ ስላል ላ ያወቁት እየሰገዱት ስለሆነ ዒልማቸው ከርኩዕ በኋላ ስለሆነ ሰላትዋ በሙሉ አላህ ተቀበላት ማለት ነው። እሺ اذا እነዚህ ሶስት ቃዒዳዎች ናቸው። እንደ ተለመደው ወሃዊ ውጣ ቀዝቀዛው ውሃ ክትፈው ደረው طلب العلم فريضة على كل مسلم يعني بمعنى على كل مسلم ومسلمة فريضة انت ነቢያችን طلب العلم فريضة ነው ይያሉ። እኔ ደሞ አልማርም ምክንያቱም ነገኮ በተማርኩ አልሰራ። ይሄ ምን አይነት ንግግር ነው ይነገር? በል ልንገርህ አንድ ሰው 15 ዓመት ካደረገ የአቅመ አዳም ከደረሰ ወላሂ ወላሂ አቁል ለኩም ዒልም አልሓል የሚባለው ለዒባዳውና ለስራው የሚረዳው ዒልሚ በጣም ፈርድ ነው። ለእኔ እንደተፈረደው ለአመቱላህ ተፈርደዋል። ለአመቱላህ እንደተፈረደው ለዛ ምንም አይነት በሱቅ የሚውለውና በጎዳና የሚውለው ሻይ ቤት የሚውለው ለሱም ተፈርደዋል። ነገሩ ጠለቡ ልዒልም ፈሪደቱን ዓላ ኩል ሙስሊም አዲፍ ዓለይሃ ወሙስሊማ። ስለዚህ ይህ ነገር ዝም ብሎ የፈዛዛ አነጋገር ነውና በጣም የሚያስቅ ነገር ነው እንበለው እንናቀው፣ እንዲያውም የሚናቅና ውድቅ የሆነው አነጋገር ነው ይህ ነገር። ናም ከዛ በኋላ አሁን እስቲ ሁለት ቃዒዳ ልጨምርላችሁና ከዛ ኢንሻአላህ ወደ ጥያቄና መልስ ትንሽ በር ከፍታለሁ ለጥያቄና መልስ። አራተኛው ምሰሶ ምን ይላል? አልአስሉ في العادات الإباحة والأصل في العبادات المنع. يمسسنو الأصل في العادات الإباحة والأصل في العبادات الحذر أو المنع. من معناتنو بهل يبهل نجر بمولو يتفكدنو تقلالا بألم يمدرقو بهلوش كدين وش معناتنو يتفكدوناتشو إلا ما حرمها الشرع. نعم الله رسول صلى الله عليه وسلم يهن يمتدرغت بهل يهنقر حرام نو يهجن من مدلم يا لو قال هنا بستكر الأصل بمسرته يسولج يم يادرغو درغيت بمولو عبادة قال هنا معناته نو انقدي عبادة عادات ليتن انت النبل لمثالي اني عنده مرسيدس يمترو سيارة كلندن جزاهنا ሸራ ሸረበታለሁ በዚህ በሪያድ። አንዱ መጥቶ ምን ይለኛል? አንተ ምንድነው ማርሴዲስ የምትገዛው ይለኛል። ለምን አልኩት? ይህ ቢድዓ ነው ይለኛል። ምን ቢድዓ ነው? ማን ነው ቢድዓ ያለው? ማርሴዲስ ቢድዓ ነው የሚለው አለ እንዴ? ስለዚህ ይህ ዓዳ ነው፣ ልምድ ነው፣ ባህል ነው። ማርሴዲስ ቶዮታ ሰራ ያኒ እገዛለሁ፣ ከፈለኩም በሳይክል ሄዳለሁ፣ ከፈለኩም በእግሬ ሄዳለሁ። እዚህ ላይ ሸርዑ ይህን አርግ አርጎ በሎ አያስገደኝም። እና ዓዳት ወተቃሊድ አስሉሁ ሙባህ ይፈቀዳል፣ ኢላ መሐረመሁ ሸርዕ። እዚህ ላይ እንግዲህ ቀይድ አደረገ። ማንኛውም ድርጊት ሲደረግ ባህል ተብሎ ሲደረግ አላህ የሚጠላው ነገር ከሆነ ይህን ተው እንለዋለን። ምንም ነገር አላህ የማይጠላው ከሆነ ደግሞ ወላሂ ባህል ከሆነ አድርጉት፣ ግን ባህል ነው። እሺ አማ ልዒባዳት አሉ فأصله ممنوع عند عادات هذا اللب. العادات أصله مباح، مباح ما يتنو يفقد. أما العبادات كلها ممنوعة إلا ما شرعه الله وشرعه رسوله صلى الله عليه وسلم. عادة إذا نهى عنها الشرع تمنع، وإذا سكت عنها الشرع يسكت عنها. عادات اللو عادات يعني مالتي بهل اللو لمد اللو بقرآن بسنة كل كلمة هونون أتا قنيم زم على الله سبحانه وتعالى إنيام زم من الله إلا دينون يمينكا كان هون بستقر. إشي عبادة قن عبادة هولت ترك عمل مسجد هاي تشالم الله قال دنقو نمثالي يعني مثالي وكل العبادات بمعنى التي يتقرب بها إلى الله. مجمرة عبادان عادات من مهون ليتا النيو عادة مالت حزبو بهرسبو يا انداغر سو يا انداغر انتن يا انداغر حزب يميادر قو عادة بلم دي متى كابات كايات كقرمات يمتى عاداتنو عبادة دلم كذاق اندات تقاتشوت. اشي النزي عادة وش ويم يسو لمدنو بمسرتو يتفكرناتشو إلا بقرآننا بالسنة متو يه يتكلكلنو كلالة بستكر. عبادة قن بمعنى إيش معنى عبادة؟ التي يتقرب بها إلى الله ويرجو من الله الثواب. عبادة بله كالله من دا أجرى قنيان له جنة قبابتان له إيهن قركو الله سلم يودو الله سلم شرعو كالله أجر بيانو ما درقو يمتلو درقيت قن عبادة يبالان. لابد أن تكون ثابتة في شرع محمد صلى الله عليه وسلم. ولذلك هناك قاعدة استخرجت من هذا أن المسسو سموث كنيغا، يقولون أن صاحب البدعة هو المطالب أن يأتي بالدليل لعبادته وليس من أهل السنة. هذه أن صاحب البدعة هو المطالب أن يأتي بالدليل لعبادته. أندسو إن يمنى وقو سمتنو أيتنو يمنى وقو عبادة سيادرق أيينو أهو من الوالن إن يانو من تأيكو لمن دنو هين عبادة متادرقو إن الالن أهو نسو من الال يهن عبادة عندما يدرقكو ما سرجع أمتول لن مالت أي تشلم مكناتهم السو راسو يهن عبادة فترو أسادسو كراسو ككيسو أوتوتو سلمي أدرقو إن يامن الوالن عباداتكو بمسرتو كل كلنو إلا نبياتشن يززوتنا يالوت يادرقوت كان هوننا أهون يمتا درقو نقر كيتنا يمتاهو بلن يمن تايكو إن يانو نجي إن السواد اللم دليلام طولين يميلو قباتشو يهبت آم تلك مساسنو تردوت كنزي بدعاوشنا صوفياوشنا متفسرا ميسرو تلك والتهونو يميا كراكرهيهنو الشيء لدقمو. لمثالي عندو طوات النسانة سلاسة مستقزي قل والله يقرال قطة قطلو مجمرة ياسين سوست آية مجرش ياسين سوست آية يقرال كذا قطلو اجو ودلا يدرقنا اللهم ادخلني الجنة إلال اندقنا اجو ودتا شارقنا اللهم اعدني من النار إلال بيت واتو فجر كسجد ابو هلا يهيتشن كنببر يا درغاتان اهون نيان متانا وندمي 33 35 قل والله تقرا الله اول سوره ياسين اخر سوره ياسين دمو كسوا چمرت ارغالله اندغنا اجه ودلاي اجه ودتاش يا درغد دمو يما يتاوق دعات ارغالله اهون كيتنا متاهو عباده بلن يمن نطيقو انيانن لمن مسسو من يلال حقنا مسسو من يلال عبادة أي فكأدم إلا نبياتشن يالدنقك كون هوني أنت كي تامتهو بلهم تايكو إنيانو السوغن يه عندما يدرق ما سرجع أمتولين لما نتايتشلم الله يرحمو يهن يهو يهن يتردالين من لدقمو يتشلالي أهوني هالكوت لدقمو يتشل سوالي استدقمو تستي لمسال استي إفتي ألتشو أمت الله نج أمت الله بدا دالاس كتما نو تنارو مسلين عند كان متاهونا من تارق نبر عند بديناتشن يمان ناكو سمتنو يمان ناك بكا عند تلك انسرا متاشنا قماشو وها قماشو وتت قماشو خمر مولاشنا كذبو هلا انسرا ويمقانو نيزا ودا عند كبر هيداشنا እዛ ሆና ከጓደኞቿ ጠጣቹ ከዛ በኋላ ለምንድነው ስንለው ስንላት ወላይ ኸምሩ ለሸይጣኖች ነው ወተቱ ደሞ ለመላእክቶች ነው ወሃው ደሞ ለዚህ ለመዋቹ ሰው ነው ትላለች ይሄን ደሞ ለምንድነው ያደረክሽው ስንላት በጣም ጥሩ ኢባዳ ነው አላህ ምን ዳይን ልሰጠኝው ትላለች አይደለ እሺ አሁን ምን ላታለኝ ያ አመቱላህ ማን ነው የሰጠሽ ኢባዳ كيت نو يمتاشو بلن يمن نتايقات انيانن انجي اسوا لمن تارق يالش سنلاك اندي يهن دم ما يدرق مسرجة عمطون بلا لتايقرات تيشلم سلازم استاسو من الال صاحب البدعة هو الذي يطالب ان يأتي بالدليل تمام السونو دليل ما بتاعت يمتفلقو يعني يمتايقو مالتنو طيب ان بمعنى التي يتقرب بها الى الله عبادة يبالال ዝምብለን የምናደርገው ግን ኢባዳ አይደለም ባህል ነው ለምሳሌ እኔ ምሳሌ ልስጣችሁ አንድ ቀን 10 ሰዎች እንደዚህ ቁጭ ብለው በመስጊድ ዒልሚ ወስዱ ነበር አንድ ሰው ያዓልማቸው ነበር እንደዚህ አሁን መጣሁና ቁጭ አልኩና ከዛ በኋላ ጉድ ነው የሰማሁት እነቴ ነው አንዱ ቶብ የምንለብሰው ቶብ لبس يعني لبس توب نتش اللبس لبسه متانا ጭምድድድ ያለ ነው የተጨማደደ በቃ ካውያ ይፈልጋል ጥምርምር ያለ የተጨማደደ ነገር ነው አሁን ምን አለው ወንድም አለው አንዱ ቶቡ እኮ ወይም ልብሱ በጣም ቆንጆ ነበር ነጭ ነው ንጹህ ነው ለምን አልተኮስከውም አለው ምን አለው ሰውየው እናንተ እኮ ዝም ብላችሁ ነው ነቢያችን ተኩሶ ነበር አለ ነቢያችን ተኩሶ ነው የሚለብሱ የነበሩ ብሎ እየጮኸ ተናገረ قلت سبحان الله العظيم مسكين جاهل نوال كون ما تكوسنا على ما تكوس من امطاو بدينو من امطاو ايه عادا نو بهل نو انداوم لتامربت يمتادرغو لله بلا كادركو انداوم من دا الله سبحانه وتعالى انتني لهال سلازي ايه نغر انتن نو طيب اني ببيته بدنغاي سراحوت ابو انيس بطوب سراو طوب انتنو قيو طوب يالو اسو الله አንዱ መጣና በብራት በራብራ ብራታ ብራታ አርጎ ደሞ ሰራ እሺ አንዱ መጣና በትልቅ ጭንጨትና እንትን አድርጎ ጥሩ ቤት ሰራ አራታችን በቤታችን እየኖርን ነው አንድ መጣና ይሄ ቢድዓ ነው ይሄ ትክክል ነው ለማለት ይቻላል ወይ አይቻለም ባህል ነው ይሄ ፍላጎት ነው በሸርዓችን kitab ከፍተ በእንጨት የሰራ ጀና ነው በብራት የሰራ ጀሃነም ነው በድንጋይ የሰራ ድንጋይ በቀብሩ ላይ ሊመታው ነው የሚል ነገር የለም ስለዚህ አዳ ኢባዳ ሁለቱም ለይተን ማየት አለብን نعم አንዲት ሴት ለምሳሌ በጣም ቆንጆ የሆነው ልብስ አጌጣና ዘንጣ ብትመጣ ወደ ሴቶቹ እሺ አሁን እኛ ምንድነው የምንለው ኢባዳ ነው አዳ ለማለት አይቻለም እዚህ ላይ ምንድነው የምንለው እሷ ለበሰች ደስ የሚላት ልብስ ለበሰች አሁን ለምንድነው አረንጓዴ የለበሽው ለምንድነው ሞዴሉ እንደዚህ ሆነ ለምንድነው እንደዚህ አንላተም የምንላት ምንድነው የካፊሮች ልብስ ከሚመስል ከሆነ እህቴ ይሄ የካፊሮች ለሚመስል በሸርዓችን የካፊሮች ልብስ መልበስ ትክክል አይደለም እንላታለን ወይም ደግሞ ጠባብ ሆኖ ጡትዋ ምናምንዋ እንደዚህ ለየት አርጎ የሚያሳይ ከሆነ እህቴ ልብስ እኮ ጥሩ ነበር ግን ጠበበ እኮ ሰውነትሽ ለያይቶ እኮ ነው የሚያሳይሽ እንላታለን የውላችሁ ሸርዑ በባህሉ እየገባ እንዴት እንደሚያርም ለነግራችሁ ነው ፈልገው ስለዚህ እኔ ምንድነው ምለው አልዓዳ በመሰረቱ የተፈቀደ ነው ጠቅላላ የሰው ልጅ የሚያደርገው ድርጊት በመሰረቱ በሙሉ የተፈቀዱ ናቸው ሸርዕ መጥቶ ግን እየገባ ይሄን ጥሩ ነው ይሄስ መጥፎ ነው ብሎ የሚያስተካክልና የሚገነባና የሚያፈርስ شرع بتشانو عبادة قل بمسرته كل كل نو من يوم عبادة للترقى تتشلم إلا الله سبحانه وتعالى يفك أدونا نبيه تشين يدن القبوت يهتل لك مساسونو شمددوت حفظوت أنا اللي تاكما تشوي تشلال إن لالن طيب يما ترشاو مساسو أهون يزاري يما ترشاو انتنو يقول الشك في الزائد كعدمه والشك في النقصان كحقيقته الى من معرفه مسالاتكم من شك هل صلى ركعه رابعه في المغرب ام هي ثلاثه عند سو متانا مقرب يسجدال اهو من يلال اربع نو يسجدكو وي ثلاث نو يسجدكو مغرب يلال فالاصل انه لم يصلي رابعه بمسرته يهن ترطاره يميلو نجر اسوجدن 3 نو يسجدكو نلوالن مكنياتهم اصله مندنو مغرب اصله 3 سلهونه 3 نو نلوالن طيب ولو شك هل صلى 4 ام 3 في العصر عصر سيسجد 3 نو يسجدكو 4 نو بنلو بيل منلوالن لا 3 ነው የሰገድኩ 4ኛ አምጣን ለዋለን ምክንያቱም 10 4 ነው መሰረቱ 4 ነው ስለዚህ ሸክ የገባበት አንድ ቀንሼ ነው አልቀነስኩም ካለ لا 4ኛ አምጣ 3 ነው የሰገድከው እንለዋለን ይሄን ምሰሶ ልክ በሰላት ብዙ ይጠቅመን ይችላል ለምሳሌ አንድ ሰው መጣና ሰላት አልፈጅር ይሰግዳል አሁን አንድ ረከዓ ነው የሰገድኩ ሁለት ረከዓ ካል አንድ ረከዓ ነው ካል ነው ቀነስ ነው ፈጅሩ ላ አንተ ሁለተኛ ረክዓ ስገድና ሶስተኛ ሊሆን ይችላል ላኪን ሁለተኛው ትክክል ይመጣል ሁለተኛ ሶስተኛ ስገድ እንለዋለን ሶስተኛ ረክዓ አምጣን እንለዋለን ወላኪን አራት ረክዓ ሲሰግድ ሶስት ነው አራት ነው ካለ ግን ላ ሶስት ነው የሰገድከው አንድ አምጣ አራት እንዲሆን እንለዋለን اذا الشك في الزائد بزياده ያለው شك كعدمه يعني اراتنيا نو يسجد خمسنيا نو يكاله بزقطنياو انتن الناسبال مقرب لمثاله 10 معناته نو 3 نو يسجدكو 4 نو كاله يا 4 نو يسجدكو يميلو نجر الناس وجدنا مكنياتهم الشك في الزائد كعدمه 5 نو يسجدكو 4 كاله አራት ነው የሰገድከው እንላለን ምክንያቱም ከዛ ከድንበሩ ማለፍ የለበትም እንላለን እሺ ይሄ አምስተኛ ነበር እስከዚህ ካልኩ ይበቃል መሰለኝ ትንሽ ለወንድሞችና እህቶችም የንትን በር ልከፍትላቸው የጥያቄ አንድ ስንት ነው የቀረው አንድ 20 ደቂቃ አለኝ ኢንሻአላህ በዚህ 20 ደቂቃ ከፈለጋችሁ ከቶፒኩ ካልፈለጋችሁ ደግሞ ከማንኛውም ዲንን የሚመለከት ነገር በዚህ 20 ደቂቃ ለመጠየቅ ትችላላችሁ ወራባባ ነበራትና 10 ጸዳች አሁን የምትሰግደው 10 ብቻ አይደለም ዙህር ጨምራ ነው የምትሰግደው ለምን መሰላችሁ جمع የሚባል አለ 10 እና ዙህር ወቅታቸው አንድ ነው ለሙሳፊርና ዑዝር ላለው ሰው ለምሳሌ ሙሳፍር ዙህር ያወቀ ሊያሳልፈው ይችላል ከደጋላችሁ ዙህር ሙሳፍር ዙህር ገብቶ አዛን እየሰማ አልሰግድም ይላል አይደለም አልሰግድም خلاص እኔ ከዐስር ነው የምሰግደው ምክንያቱም ዙህርና ዐስር ወቅታቸው አንድ ነው ለሙሳፍርና በከተማ ሆኖ ዑዝር ላለው ሰው طيب ስለዚህ ይህች ልጅ ዐስር ላይ የወር አበባዋ ስትጸዳ ዙህር ያወቀች እንዳለፈች እንዳሳለፈችው ይታሰባል ከነጋ አለሽ ጀነቲ እንትሩ ምክንያቱም ቀዳ አይደለም የሚባለው ይሄ ላ እሷ ያሳለፈችው ስላጸዳች ነው ከነጋ አላችሁ ዙህር ያሳለፈችው ስላጸዳች ነው የጸዳችው በዐስር ነው ግን ብትጸዳም ዙህር ብትጸዳም ዝምብላ ብታሳልፈው ሙሳፍር ከሆነች ይቻላል ስለዚህ ዙህርና ዐስር جمع ስለሚደረጉ ማግሪብና ዒሻ جمع ስለሚደረጉ ዐስር ከጸዳች ዐስርና ዙህር ትሰግዳለች ቀዳ አይደለም የሚባለው جمع ነው የሚባለው አልዒሻ ሲደርስ ከጸዳች አልዒሻና ማግሪብ جمع አርጋ ትሰግዳለች جمع ብላ ነው የምትሰግደው እንጂ ቀዳ ብላ አትሰግድም ይሄ አንድ ነው ሁለተኛ በወር አበባ ያሰለፈችው ሴት ምንም ነገር ሰላት ቀዳ ታወጣም ግማሽ ሰላትም ቢሆን ጾም ግን ቀዳ ታወጣለች ስለዚህ ያንቺ ጥያቄ ገብቶኝ ከሆነ መልሱ ይህ ነው ያልገባኝ ከሆነ ግን ተመልሰሽ ሁለተኛ በጠይቅ ጥሩ ነው ናም ማይክ ፍሪ ተደረሰ ኡስታዝ እኔ ጥያቄ ማለት አሁን አንድ ሰው ኢባዳ ሲሰራ ነብያችን ሰለላሁ ዐለይሂ ወሰለም ባላዘዙት መሰረት ከሆነ ምን ጠይቀው እኛ ነን ብለዋል ያው እንጠይቀዋለን ማለት ነው ይሄን ኢባዳ ትክክል እንዳልሆነ እንዴት እንደሚሰራው ማለት ነው ግን ባለባበስ ደረጃ ከሄድን አሁን አንዳንድ ሰዎች ድምቅ ያለ የሎ ለብሰው ይመጣሉ ግን የሙስሊም ልብስ ሆኖ በጣም የደመቀ ነው ይሄን ነገር እንዴት ነው ይቻላል ወይስ ዝም ብለን ማለፍ ነው የሚገባን የደመቀ አትልበሱ ማለት አለብን ወይስ እንዴት ነው አሁን ይሄን ቢያብራሩልኝ የሎ ለምሳሌ የሎ ሆኖ በጣም የደመቀ የሎ መልበስ ይቻላል እንዴት ነው ይሄን ቢያብራሩልኝ ነው አሰላሙ አለይኩም እሺ ኑርጀና አሁን ጥያቄው አመጣሽውና በአጠቃላይ ላስተምርሽ ነው አሁን ስለ ልብስ ልንገርሽ ስለ ልብስ ልንገራችሁ ወንድሞች ልብስ ዒባዳ ነው ወይስ ዓዳ ነው ልብስ ዓዳ ነው ልብስ ከአዳም ጀምሮ ለሰይድና አዳም ጀምሮ እስከ የውም القيامه ልብስ ዓዳ ነው ግን ዒባዳ የሚሆነው ክልክል ነገር ስታደርግ ለምሳሌ አንዱ ዓለም አንድ ሰው ምን ብለ ጠየቀው ሼህ አለው نعم ይሄ ሰይድ قطب የሚባለው ትልቁ ግብጻዊው مفسر قرآن كني قال لاچو سيد قطب يمبالو تلك مفسر قرآن عليه الله يرحمه متوال في ظلال القرآن يمبالو تلك تفسير الله وسو عنده من بلد يقوزي سعودي عربيا نو شيخ قالوا نعم عندنا علماء شالو علمات شو بتأم تلكنا وبتأم قرمي هون انتن علم يالله شو مفسروشنا شو توحيدنا شو منا شو عليه جن عند إن كان الله شو وله من دونه يه يمي لبس وتلبس إسلام أو لبس هذا اللهم بلو تيجوا كنا قال الله شو يه بتأم تلك مسسون وين قال يمي لبس إسلام أو لبس هذا اللهم من بلو ملسة تلك علمنا من بلو ملسة لك إشي إسلام أو لبس أسايين علو علمو علمو ما ناتشو تقال شيخ محمد صالح بن عثيمين ناتشو أنا يسلام إسلام أو لبس أسايين يالوت زم عليه من علوت إسلام أو لبس يا نبياتشن لبس مالته نو علوت آو علي انقدي يا نبياتشن لبس أهون لبسو بله أتلبسو مالي انقوان أنت إني ما لبسو مالي يا نبياتشن لبس لبس بيتبال أهون يا أبو بكر الصديق يا عمر لبس لبس بيتبال سوي سكبهال أن لبسو مالي لمن يا نبياتشن لبس يا نبرو رداء أن إزار نو رداء أن إزار ممنت نو كم برته بلاي كم برته بتاش سكاقرة شرط يادرقو نبر فوطة بلاي دومو نت ألاي لبسو نبر أهون ين لبسه تهدار له بواشنطن دي سي ولا بأمريكا ولا بسعود عربيا انكوان بزاب أقراتشن بيهون شرط أن نت ألا بتارق من يلوها لنقدي سلزي السو يا نبياتشن لبسو كو يسلم النالبس نو بلو يجمرو تدلب أعلم بجاهلية نبرا نو نبياتشن غنى سلم الناس ايمتا نبياتشن نبي كما هو ناچو بفيت يمي لبسو تنبرا بحلاو لبس نو ولكن دينو بزي همي قباو من دنو اندال كواتشو تأباب كوهاني تأباب نو أسفاو انلا تالن ويمون دو كوهانا اندزي يمشريكو چنا يكافيرو چه كوهانا لبسو يه لمشريكو چنا لكافيرو چه بلو يتسفا نگر نو إسلام ملبس يلبت مكرياتهم تشبه بالكفار سلوهنا نلوالن سوسنيا سيت وندن يمياس بسلات لبس كلبسك هذا تشبه بالرجال ممنوع نلات تعلم شرقو قادر لم ممنوع ياو ستايلونا ممنوع ويمدمو وند يسيت لبس كلبسك ممنوع نلوالن مكرياتهم التشبه بالنساء حرام نلوالن طيب كذا كتلو لباس الشهرة أهون نور جنة على شو وززال متأني لباس الشهرة مبالو السم كل كلناو من مالتنا لباس الشهرة عند شي سوى شالو هلهم نورمال لبسنا يلبسو عنده ليت يا للبس عند جزي زنجرو مياس مسلونو عند جزي مايكل جاشن مياس مسلونو عند جزي فوت أنا سلي كانوا يلبسو ويم عند جزي المازنا ورق يتجمر بث لبسنو ليت يالي كشي سوتش ليت يالي بلو يمياساي ولبس كلبسه هذا نس يسميه لباس الشهرة ييولن يسمولن لباس لهنا أو تأونا يه الله يقطع بثال إن الوالد ويم دمو بانس أرو لباس الشهرة بل بانس أرو يهونال إنديت سوتشو نورمال لبسوال عندوجن دحالة ممسل ويم دمو زاهد تاكلاتشو يعني خلاص الدنيا عندما يودنا بنكوسي لممسل تبلو يتكدادد يتشقاقط لبسي لبسال لبسو يمطال چاما يلوم بغرو يمطال ويم دمو چاماو راسو غنا يعني حصي مليك ينبرو بحصي مليك ينبرو چاما نو اهون يلبسو لباس الشورى يعني دكمكم يعني لبسي لبسنا كسوچو ليت بلو انديتاي يهم لباس الشهرة يبالال يهم كل نو نلالن من ما نو يهن نغير مياس قباو شرعو نو بمسرتو لبس قن لمسالي أوروبا يمتلبسو لبس كوتنا سوري نو كرباتا تارقال لاتشو عدلم طيب يسلمنا لبس عدلم بيله عندو عانتنه مسر الجامعة يمتلو نجي اسو عدلم مكنياتهم لبسو سونته اسكشفنه درس أباب اسكال هنا درس يكافروش اسكال هنا درس ما ننمسو ميكالك الهلم ده مثالي የፓኪስታን ልብስ አይታችኋል እናንተ አይደለም? ሰፊ ነው በጣም ቆንጆ ነው። طيب የግብጻውያን ልብስ يعني نورمال بدلنا سورينا كوتنو. طيب يا مغرب العربي يا مروكاويان ليت يالي توبنو ميلبسوت. موريتانيا موريتانيا ميلبسوت دمو ما شاء الله بزون تن ياللونو يغيت اغيت اندزي سفي نغر من ايت من ايت اندزي نو. طيب اهون يسلام لبس بله يا علمن حزبنا بهره سوت عند لسلتا لبساچونو متفلقو ايمطام يه نغر مكنياتهم لمن ايمطام مسلاچو ምክንያቱም የእስልምና ልብስ የሚባለው በመሰረቱ የለም። ተግባባን ወንድሞች? ይፈልገውን ልብስ ልበስ ግን ከሸርዑ መውጣት የለበትም። ሸርዑ ደግሞ ምንድነው? ያኒ አስነዋሪ የሆነው ነውር የሆነ ነገር ወይም ካፍር የሚያስመስል ይሄን ነገር ነው ክልክል እንጂ እኔ ልብስ እንዴ አውሮፓ ልብስና የእንትኑ የአፍሪካ ልብስ ነው የእስልምና ልብስ እንጂ የጋልፍ ስቴትስ ልብስ አይደለም ለማለት አትችልም ማለት ነው። እና ወደ ኑርጀና ልመለስና ብጫ ሆኖ ይህ ልብስ ከሺ ሰዎች ለየት ብሎ የሚያሳይ ከሆነ ክልክል ነው እንለዋለን። ዋናው ነገሩ ሀብታም ለመምሰል ወይም ሙተከብር ለመምሰል ወይም ዘፋኝ ለመምሰል ትልቅ ሰው ለመምሰል የምትለብሰው ከሰዎች የተለየ ልባስ ሽሁራ ይባላል ክልክል ነው። ወይም በጣም ደሃና በጣም ውድቅ መሆን የሚያስመስል መልበስም በጣም ክልክል ነው። نعم ማይክ ፍሪ ተላሂ ወበረካቱ ስታዙና ጀዛኩምላ ኸይር ጀዛ ጠያቄ ስታዝ በረመዳን ቀዳ ያለባት ሴት በሸዋል አንድ ብላ ትጀምርና ቀዳዋን ስትጨርስ እንደገና ሸዋል አንድ ብላ መጀመር አለባት ወይስ ሸዋልንም ይሻፍናል? ዘላኩም الله خير جزاك الله ማይክ ፍሪ አንቺማ ሐሪፍ ነጋዴ ነሽ። አረ አረ አረ اللهم እንዴት ይቀበሏ ብለሽ ነው ይሄ ነገር? نعم رمضان የራሱ እንትን አለው ሸዋል የራሱ እንትን አለው እና ተንዚላት አርገ ሾርት ካት አርገ ልትጨርሽው ነው ምጪው? ላ መጀመሪያ አንደኛው ዒድ ተፈጥርና ከፈለገች ሁለተኛ ጀምራ ያላት ነገር ቀዳ ታወጣለች። ቀዳ ካወጣሽ ከተሟላ በኋላ ምን ይባላል? من صام رمضان فاتبعه بست من شوال የሚለው ሐዲስ ለሷ ጥሩንትን ይመጣል። ስለዚህ መጀመሪያ ያኒ ቀዳ ታወጣለች። ይህ ፋይል ከተዘጋ በኋላ ሌላ ፋይል ይከፈታል ሸዋል ብላ ተጀምራለች ማለት ነው። نعم السلام عليكم ورحمه الله وبركاته استاذنا ابو محمد عند جامعه አስተማለይ ጀማ ኦኬ ያው ከቶፒክ ውጭ ነው የምጠይቀው ያው ስለተፈቀደ ማለት ነው። ያው ለብዙ አመታት ሲያስጨንቀኝ የነበረ ጥያቄ ነበር ኡስታዝ ከዛሬ 16 አመት በፊት ማለት ነው እኔ ቤተሰቦቼ ጋር ስኖር እና ውዝር ሲሆን እኔ ለእናት የመናገር ፈራ ነበር ቤተሰቦቼ ጋር እና ለሁለት አመታት ነው ይሄን ነገር የሆነው እና ከፋሚሊ ጋር እኩል እየጾምኩኝ ዑዝር ሆኜ ማለት ነው አልናገርም ነበር። እኩል ጾሜ እኩል ከነሱ ጎን ሆኜ ሰግድ ነበር እና ይሄንን ነገር ለሁለት ረመዳን አድርጌዋለሁ። አሁን ነፍሴን ካወቅኩ በኋላ ግን ፈራሁኝ ምን እንደምላላቅም ለዚህ ቅጣት ያው ምን ማድረግ አለብኝ ይሄንን ነገር ያኔ አላህ ይቅር እንዲለኝ ምንድነው ማድረግ ያለብኝ? በወቅቱ ያው ከፈራቻም ከባህሉም ነው ያኔ ረጅም ጊዜ ሆኖታል እስኪ የሚሉኝ ካለ ለዥም ጊዜ ሲያስጨንቀኝ ነው ረብያቄ ነው ኡስታዝ ጀዛኩም ላል ኸይር ማይክ ፍሪ ማሻአላህ ኡም ኢልያስ ሐቂቀተን እንዲያውም አላህ እንደዚህ አይደለም የሚፈልገው። ወንጀል አርጎ ተጸጽቶ ሁለት እጅች ወደ ሰማይ አርግና اللهم يا ربي علماوقنا بسنفنا يدركوت እንኳን ሁለት አመት 10 አመት ቢሆንም ባንድ ዱዓ ብቻ ድምስስ አርጎ አላህ Subhanahu Wa Ta'ala ልክ ዜሮ ያደርገዋል። አይዞሽ አልኢስቲግፋር ወተውባ تمسح كل الذنوب አንቺ አላህን ለማስቆጣት ብለሽ አይደለም ያደረግሽው ህጻን ስለሆነሽ يعني በማፈር እንዳይሉኝ በማለት ያደረግሽው አልহামዱሊላህ የሰው ነገር የሰው መብት ነክተሽ ብትሆን ወይም የሰው ገንዘብ በልተሽ ቢሆን እንግዲህ ያው የበላሽው ሰው ሄደሽ ቅርታ በለኝ በይውን ልላል። ይሄ ግን ባንቺና በአላህ የሆነው ወንጀል ስለሆነ በስ ከዛሬ ሌሊት አታሳልፊው። ራሱ መጸጸቱ ራሱ ዱዓ ነው፣ መጸጸቱ ራሱ ተውባ ነው አሉ ነቢያችን። አነደም ሁወ ተውባ አሉ። ተጸጸተሻል፣ ቆጮሻል፣ ይህ ነገር በጣም ደሰራለሽም። ዛሬ ሌሊት ረካዓተን ሰግደሽ እንግዲህ ለተውባ ረካዓተን ይሰገዳል ማለት ሳይሆን በቃ ጠሃራ አርገሽ ከሰገድሽ በኋላ ያ ረቢ ይህን ነገር ቀፍርልኝ። ወላሂ አልዓዚም ምንም አያስፈልገውም። እንዲያውም ምን አለ አላህ ሱብሃነሁ ወተዓላ በሐዲስ አልቁድሲ ለው ለም ቱዝኒቡ አለ ዘንብ ባታረጉ ነሮ ለዘሀብቱ ቢኩም ወለአተይቱ ቢቀውሚን ዩዝኒቡነ ወየስተግፊሩን አው ከማ ቃለ ነቢ ስ ሰለም። እናንተ ወንጀል ባታደርጉ ኖሮ ወንጀል አድርገው ቀፍርልኝ የሚሉ ሰዎች አመጣ ነበርና ወንጀል አድርገው ቀፍርልኝ ስሉኝ ደስ ይለኛል። ይህ ማለት ወንጀል አድርግ ማለት አይደለም ላ እንደዚህ እንዳትረዱት፣ ግን ወንጀል ያደረገ ሰው ቀፍርልኝ ሲል አላህ እንዴት እንደሚደሰት ለመግለጽ ያህል ነው የነገር። ሁለተኛ መልእክቱ ደግሞ ከወንጀል የሚድን ሰው የለም። ከወንጀል ትንሹም ትልቁም አልሙሂም ሁላችን ከወንጀል የማንርቅ ሰው ስለሆነን ዋናው ነገሩ ወንጀሉ ማድረግ ሳይሆን ወደ አላህ ተመልሰ አስተግፊሩላህ አስተግፊሩላህ አላሁመ አግፊር ለማለት እሱ ነው ቁም ነገሩ ኢንሻአላህ። እና ተመለሽና አንድ እስትግፋር ብቻ ይደመስልሻል ኢንሻአላህ። ማይክ ፍሪ السلام عليكم ورحمة الله وبركاته. سمع يا جماعة السلام عليكم ماكاي سمع مسن اوكي استاذ يعني تياكي من دنو كندا تورونتو لاي باكستانيوچو انيا جمعة صوم سنيز الناسو قدامي نو يازوت لمن دنو بيستيقاچو እኛ ሳውዲን ፎሎ አናረግም ባለንበት ሀገር ላይ ጨረቃ አይተን ነው እኛ ጾም የምንይዘው እናንተ ግን ሳውዲን ነው ፎሎ የምታረጉት አሉ። ላይክ ግራ ገባኝ እዚህ ጋር እንዴት ሸሪያው ይለያያል ወይስ አዲሱ ይለያያል ማን ቢስጠቃቸው ነው? አይለያይም፣ ግን እኛ ባለንበት ሀገር ነው እንጂ ጾም መያዝ ያለብን። ሳውዲዎቹ አሁን እኛ ዙሁር ስንሰግድ እነሱ ተኝተዋል፣ እነሱ ኢሻ ሰግደው ተኝተዋል፣ እንዴት እነሱን ፎሎ እናረጋለን ሲሉኝ ግራ ገብቶኝ ነው። ኢንሻአላህ ጥያቄ ግልጽ ከሆነለት ማይክ ፍሪ። እሺ እውነታቸው ነው። ምክንያቱም ምንድነው የሚለው ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ። ለእኛና በእናንተ መካከል 12 ሰዓት ስላለ ጾሙ ጨረቃውን አይታችሁ አፍጥሩ ጨረቃውን አይታችሁ ስላሉ ያው ያሉት ነገር እውነት ነው። በዚህ ደግሞ መለያየት አይመጣም። ዲኑ ሁለት ነው ለማለት አይቻልም። ምክንያቱም ራሳቸው ነቢያችን የሰጡን ህግና ደንብ ነው። ስለዚህ ምንም እነሱ እንትን ትክክል ነው። ናም ማይክ ፍሪ። ሰላም አለይኩም ይሰማል? ሰላም አለይኩም ኡስታዝ፣ የኔ ጥያቄ ለምሳሌ ጓደኛዬ ቤት ወይ ቤት ይስር ሰላት እየሰገድኩኝ ያለ አጅነብዮ እንዲገባብኛል እና ኒቃብ ለብሳለሁ። ኒቃብን አውርጄ ብሰግድ ምን ችግር አለው? አሁን በዚህ በረመዳን ማለት ነው የተራይ ሰላትን ሰግድ መስጂድ ስር የወንዶች ሙሰላና የኛ ሴቶች ሙሰላ ክፍተት አለው ይታያል፣ ወንዶች ያዩናል። እና ወንዶች ሲመላለሱ ኒቃብን አውርጄ ሰግዳለሁ። እና አንድ ቀን አንድ አረብ በጣም ተቆጣችኝ። እንደዚህ አይቻልም፣ ሐራም ነው የምትሰሪው፣ ኒቃብ ተለብሶ አይሰገድም ማለችኝ። አይ ወንዶች ስለሚተላለፉ ያዩኛል፣ እኔ ኦልሬዲ ተነገብ ነኝ ያዩኛል ብዬ ነው እንትን የምለው ኒቃቤን የማወርደው። ደሊል ካለሽ ኢንሻአላህ እቀበላለሁ፣ ደሊል ከሌለሽ ግን አሁንም ኒቃቤን ለብሼ እሰግዳለሁኝ አልኳት። እና ኡስታዝ ምን ይሉኛል? ለምሳሌ ቤትም ስር ስሰግድ አጅነብዮ እንድ ከመጣ ሂጃቤን ወይንም እንትን ኒቃቤን አውርቼ ብሰግድ ማይክስ። ማሻአላህ ይኸውልሽ ኡማ አነስ አሁን ስንለው የነበር ነው ትልቁ ቃዒዳ እና ምሰሶ እዚህ ላይ ተከሰተ ማለት ነው። ደርኢ አልመፍሰዳ አውላ ምን ጀልብ አልመንፈዐ ምን ጀልብ አልመስለሐ። አላ ኩል ሐል ሴት ስትሰግድ ፊትዋ አትሸፍንም፣ እግሯ ትሸፍናለች፣ እጅዋ ከፈለገች ትሸፍናለች፣ ካልፈለገች ያኒ ትከፍተዋለች። ኦኬ ልድገመው፣ እነዚህ ሶስት ምሰሶ እንትን ናቸው። ሴት ስትሰግድ ፊትዋ ትከፍታለች፣ እጅዋ ከፈለገች ከፍታለች፣ ከፈለገች ትሸፍነዋለች፣ እግሯ ግን ትሸፈናለች። ተስማማን እዚ እሺ ይሄ ነገር ግን ወንድ ከሌለ ነው ወንድ ከመጣ ግን ራስዋ ትሸፈናለች እጇም ትሸፈናለች እግሯም ትሸፈናለች ምክንያቱም አጅነቢ ወንድ ከመጣ መሰሰው ምን ይላል አልፈሳድ ደር المفسده የሚለው ነገር እዚን እንጠቀምበት እንችላለን على كل حال ست سونتوا بمولو عوراس لهونه وند اياات فيتوان تكفتا مسجدا تشلم تشفنوالچ اجوان تشفنوالچ اغروان تشفنوالچ وند كرلهجن اغروا يشفنال فيتوا مغلص علبت اجوا دومو مرچ علات سلازي يادركشو تككل نو نعم مايك فري مچرشاو طياقه كذا ان شاء الله نتنلال ان شاء الله نعم እንጂ ደረሰ ያ ጀማዓ ጀዛኩም አላህ ጀዛከላ ኸይር ሸይኽ ኢብራሂም እኔ ጥያቄ ምናልባት ወጣ ሊል ይችላል ከርሱ ምንድነው ጥያቄ በረሱሎችና በአንቢያ መካከል ያለው ልዩነትና አንድነት ምንድነው በነቢያቶችና ሜሴንጀሮች መልእክተኞች በሚለው ላይ ልዩነቱ ትንሽ ግራ ስላጋባ ያለ ጀዛከላ እሺ ኢንሻአላህ ይሄ መጨረሻ ጥያቄ ሊሆን ይሄ ጥያቄ ብዙ ጊዜ ተመረነዋል በዚህ ሩም ትንሽ ወንድማችን ስላልነበረ ነው እንጂ እሺ ማል ፈርቁ በይነ الرسول والنبي በረሱልና በነብይ ልዩነታቸው ምንድነው እንላለን በመጀመሪያ ደረጃ ነብይ ምን ማለት ነው ብለን ጠይቅ ነብይ ማለት እንደ ተገለጸው በፊት የምታስተውሱ ከሆነ በሁለት ሶስት ይተረጎማል نبوة كمي بارو قال نو نبوة نبوة مالت مريتو صد يالي هونو عندت عبت يالي عبت مريت كالي قلتو يمي تايون ده تراران ده كوربتان دزي نبوة يبالال لمسالي سونته لاي اجي لاي صد يالي نو جن عند يابت انگر كالي نبوة يبالال من مالت نو كزا كا كبابيو تنش قلتو يمي تايو مالت نو نبي ማለት ደሞ እንደዚህ ነው ለምሳሌ 10000 ህዝብ ያለው ቦታ ነብዩ ትንሽ ጎልቶ ይታያል ከፍተኛ ደረጃ አለው ልክ እንደ ተራራ ወይም እንደዳበጠ መሬት ወይም እንደዳበጠ ነገር ልክ እንደዛ ከፍተኛው ደረጃ የተሰጠው ማለት ነው ይላል ሁለተኛው ትርጉሙ ግን ነቢ ማለት ማን ይነባ ነቢ ማለት ትንቢት የሚናገር ነው አለው ወትክክሉ ትርጉሙ ሁለቱም ያጠቃልላል ነቢ ከሁሉም የበላይነት ያለው ማርግና እንትን ያለው ነገር ነው ነቢ ተነቡ የሚያደርገው ለነገ ከነገ ወዲያ ለአንድ አመት ለመቶ አመት እስከ ቂያማ ድረስ የሚሆነው ነገር አላህ ባስተማረው ይናገራል ይነባል ትንቢት ይናገራል ለዚህ ነው ነቢ የተባለው على كل حال ነቢና ረሱል ልዩነታቸው ምንድነው ረሱል ያአላህ መልእክተኛ ሆኖ كتاب يزو يمطانو لمثاله ابراهيم صحف ابراهيم يمبال مصحف الله عيسى انجيل يمبالو مصحف الله تورات لموسى يوردنو قران لنتنو لنبياتي صلى الله عليه وسلم يوردنو زبور لداود يوردنو انذي رسلوچ مصحف تسطواچو بزيه مصحف دستور ارغاچو سون مرو سون يعني بزيه مصحف يعني يسون دستور يسون حق ادرغاچو مرو يميلو رسول مالت يا الله ملائكتنيا مصحف يزو يمطانو نبي جن يا الله ملائكتنيا هونو مصحف يلهلو نو طيب كمنا بمندنو حزبون يميمرا كسو بفيت ينبرو مصحف بسو ارغو حزبون يمرال لك اند رسول نو لكن مصحف يلهو يا راسو الله يسطو مصحف يلهو هذا رسول وهذا نبي ولذلك من لالن كل رسول نبي وليس كل نبي رسول شيء رقمه الله كل رسول يتبالو بمولو نبيوش ناتشو بمولو نبيوش غن رسولوش هذا اللوم انديت يمطاليه نجر او لك نو رسولوش بمولو نبي ناتشو مصحف يزو سلامطو دمو رسولوش ناتشو نبيوش غن ነብዮች ናቸው ግን መጽሐፍ ይዘው ስላልመጡ ረሱሎች አይደሉም እና ልድገመው መሰሰው እንትኑ ህጉ ሁሉ ረሱልን ነብይ ولكن كل نبي ليس برسول. طيب متو هياشي يميهلو نبيوش تلكوان كنزي صوست متو أسرارات بيتشا رسولوش ناتشو أهون ليونتون قدي قبتوها جوال متو هياشي نبيوش تلكوان كزي متو هياشي صوست متو أسرارات بيتشا أوتونا يتكرو نبيوش ناتشو مسحفة للاتشو ناتشو النزا صوست متو أسرارات جن نبيوش ناتشو رسولوش كأنا دمو ناتشو أوكي سلزي أهون لمسالي عيسى عليه السلام رسولنا إنجيل من بالمصحف له بمجرشاو علم علم يعني قيامة كان سيدرس جن كسماي وردو حزبوني مرال طيب بمندنو ميراو بإنجيلنا لا مصحف له مزاغزي مزاغزي بنبياتين قران ارغو نو حزبوني ميمرا سلازي بزاغزي ليت ياله هوريت الله سو معناتنو እንግዲህ ወንድሜ ከተረዳ ረሱል ማለት የአላህ መልእክተኛ ሆኖ ኪታብ ይዞ የመጣ ነብይ ማለት ግን የአላህ መልእክተኛ ሆኖ ህዝቡን ዳዕዋ ያደረገ የሚያጽናናና የሚያስተምር ግን ኪታብ የለውም ከሱ በፊት የነበረው ነብይ በሱ ኪታብ አርጎ እንትን ያደርጋል ማለት ነው ኦኬ በቁርአን የተጠቀሱ 25 ረሱሎች ብቻ ናቸው በቁርአን የተጠቀሱ ከነዚህ 314 25 ብቻ በቁርአን ተጠቅሰዋል እንላለን እና ይሄን ካልኩ በኋላ እንግዲህ አሁን ግማሽ ለሊት ደረሰ አልጋው የተነሳ የተነሳ የተቀመጠ እየጮኸ ነው እንግዲህ ናናተኛ ያለ ነው ስለዚህ ቅርታ አርጉልኝ ነገ እንገናኛለን በበድርና ካሁን በኋላ ወንድሞች በደንብ ስሙኝ እኔ አሁን እኔ ቀዳሜ ደርሰህ ምንድነው ሲሉኝ በበድር ነው አለልም ማ اقول هذا ቀዳሜ ያለኝ درس ፍቅህ ነው በሁለቱም ሩም በስ ለይቻል ናገርምኒ እሁድስ እሁድ ደሞ የሰሃባ ታሪክ ወይ የሱና ታሪክ አለኝ ለሁለቱም ሩም طيب ሰኞስ ምን አለ ተፍሲር አለኝ ለሁለቱም ሩም ማክስኞኞም ተፍሲር አለኝ ለሁለቱም ሩም የሚተላልፈው ከዛም ከዛም ቢሆን ግድ የለው ከበድር ተላልፈዋል ወከዚህ ተላልፈዋል ምንም ትሪል ግን አሁን የምንለው ምንድነው يعني قدامي فقه اهود حديث سنننا ماكسين دمو تفسير انلالن مكنياتهم مايكو اني ميزو مايكو ببدر يهون بدارو بلال يهون اسو ادلما تكرو مايت يالبن درسو جن بهولتوم روم اندميتلالف يهنو بدن بارغن ماوق يالبن ماتنو اشي السلام عليكم ورحمه الله وبركاته